الصلاة والسلام على رسول الله صلى الله عليه وسلم. طالب وصمنت أو سورة البقرة جمرا كتر أربع سمنت درس والله فكاد تمرنا إن شاء الله الله فكاد هنا ذلك كتر أربع زتين كتلالا ሁላችሁም ዝግጁ ናችሁ? ቁርአናችሁን ከፍታችኋል? خير ان شاء الله ወንድማችን ከቁጥር 49 ጀምሮ خير በርካስቲን ያስተራውል ዛሬው أعوذ بالله من الشيطان الرجيم وإذ نجيناكم من آل فرعون يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم وإذ فرقنا بكم البحر فأنجيناكم وأغرقنا آل فرعون وأنتم تنظرون وإذ وعدنا موسى 40 ليلة ثم اتخذتم العجل من بعده وأنتم ظالمون ثم عفونا عنكم من بعد ذلك لعلكم تشكرون وَإِذَا آتَيْنَا مُوسَى الْكِتَابَ وَالْفُرْقَانَ لَعَلَّكُمْ تَهْتَدُونَ وَإِذْ قَالَ مُوسَى لِقَوْمِهِ يَا قَوْمِ إِنَّكُمْ ظَلَمْتُمْ أَنفُسَكُمْ بِاتِّخَاذِكُمُ الْعِجْلَ فَتُوبُوا إِلَى بَارِئِكُمْ فَاقْتُلُوا أَنفُسَكُمْ ذَلِكُمْ خَيْرٌ لَكُمْ عِندَ بَارِئِكُمْ فَتَابَ عَلَيْكُمْ إِنَّهُ هُوَ التَّوَّابُ الرَّحِيمُ وَإِذْ قُلْتُمْ يَا مُوسَى لَن نُؤْمِنَ لَكَ حَتَّى نَرَى اللَّهَ جَهْرَةً فَأَخَذَتْكُمُ الصَّاعِقَةُ وَأَنْتُمْ تَنْظُرُونَ ثُمَّ بَعَثْنَاكُمْ مِنْ بَعْدِ مَوْتِكُمْ لَعَلَّكُمْ تَشْكُرُونَ وَظَلَّلْنَا عَلَيْكُمُ الْغَمَامَ وَأَنْزَلْنَا عَلَيْكُمُ الْمَنَّ وَالسَّلْوَى كُلُوا مِنْ طَيِّبَاتِ مَا رَزَقْنَاكُمْ وَلَكِنْ كَانُوا أَنفُسَهُمْ يَظْلِمُونَ أستاذ رونوس تكالو جوتر يوطلين مايك فري أعوذ بالله السميع العليم من الشيطان الرجيم وإذ نجيناكم من آل فرعون كفرعون بيتسبوك قف بعد أن ناتشو قزي ينبرون أستوسو يسومونكم سوء العذاب يقطعتن كفات ياك أمسواتشو نبر ማለትም የከፋን ስቃይ يذبحون ابناءكم ወንድ ልጆቻችሁን ይጨፈጭፋሉ ያርዳሉ ويستحيون نساءكم ሴቶቻችሁን ደግሞ ይተዋቸዋል وفي ذلك بلاء من ربكم عظيم በዚህ ውስጥ ደግሞ ከጌታችሁ የሆነ ከባድ ሙከራ አለ وإذ فرقنا بكم البحر بحرن بنانت يسنتكنو ويم دمو يكفتنو غزي ينبرون ما استاوسو فأنجيناكم كطلاتاچو حداناچو وأغرقنا آل فرعون يفرعون بيتسبوچ دگمو اسمتناچو وأنتم تنظرون أنانت بايناچو يياچو ساله وإذ واعدنا موسى 40 ليلة موسى لأربع ليلة يكترنو غزي نبرونم استاوسو ثم اتخذتم العجل كزيان بوحالا ويفنون يازاچوت إلها أملاك ادرغاچو مالن من بعده ارسو كهيده بوحالا كرسو بوحالا وأنتم ظالمون أنانت غفنيوچ وناچو ساله ثم عفونا عنكم من بعد ذلك كذبوا على دغمو يقرطا ادرغنلاچو لعلكم تشكرون تامسكنو زند يكجلالنا واذا اتينا موسى الكتاب والفرقان لموسى كتابنا ونتن كوشت مليا يهونون بسطن غزي ينبرون ما استاوسو لعلكم تهتدون ان انت قناو منغر تكتلو زند يكجلالنا وإذ قال موسى لقومه موسى لوغنوچ ያለ ጊዜ ነበረውንም ማስተውሱ يا قومي እናንተ ወገኖቼ ሆይ انكم ظلمتم انفسكم እናንተ ነፍሶቻችሁን በድላችኋል باتخاذكم العجل ويفنون املاك አድርጋችሁ በመያዛችሁ سبب فتوبوا الى بارئكم ودفطارياችሁ ተመለሱ فاقتلوا انفسكم ነፍሶቻችሁንም ግደሉ ذلكم خير لكم عند بارئكم يا لن انت كفطار يجوزن يبلطن فتاب عليكم كذا ميكرتا درجلاچو انه هو التواب الرحيم انه مرسو يقرباينا ازاني سلاهونه واذ قلتم زي درس نقومنا بحالا نمتالن ود تنتانيو نغبا አላህ Subhanahu Wa Ta'ala በእነዚህ ዛሬ እያየናቸው ባለነው አናቅጾችና ከዚህ በፊትም ባለፉት በኒ እስራኤልን ያስተዋወሰ ነው ያደረገላቸውን ውለታ ከብዙ በጥቂቱ ማለት ነው። መጀመሪያም ላይ ያለፉ አናቅጾች ውስጥ እንድንም ይላል اذكروا نعمة الله علي اذكروا نعمتي عليكم نعمتي التي انعمت عليكم እናንተ ላይ የዋልኳትን ኒዕማዬን አስተውሱ ይላል። ሁለት ጊዜ ነው የተደገመው ቁጥር 40 እና ቁጥር 47 ላይ ያ በኒ እስራኤል ذكروا نعمتي التي انعمت عليكم አሁን ደግሞ ኒዕማዎቹን በዝርዝር የተወሰኑትን ተቀሰ ማለት ነው። ለምን ይባል የሰው ልጆች በአጠቃላይ ፈጣሪያቸውን እየካዱ ኩፍር ውስጥ የሚገቡት ውለታውን በመዘንጋትና በእጃቸው ያለ ነገር ሁሉ የነሱና በነሱ ብቃት የተገኘ አድርገው ስለሚያስቡ ነው። وما بكم من نعمه فمن الله الا الله ولله الحمد እናንተ ዘንድ ያለ ወይም እናንተ ላይ ያለ ጸጋ ሁሉ ማጠቃላይ ከአላህ ነው። ከሰውነታችሁ መዋቅር አንስቶ የምትበሉት የምትጠጡት የምትኖሩባት የምትለብሱት አጠቃላይ ያአላህ ነው። የዚህ ጸጋ ባለቤት የሆነው አላህ ደግሞ ሊመሰገን ይገባል ሊታመንበት ሊመለክ ይገባል። ያን የዘነጉለት ነው ሰዎች ወዳልሆነ አቅጣጫ መሄድ የሚጀምሩት። ስለዚህ አስተውሱ አላቸው ከባድ ከባድ የሆኑ ኒዕማዎች ምክንያቱም እነኚህ ሰዎች በጣም ከባድ የሆነ ጭቆናና በደል ስር ነበሩ። ወኢዝ ነጀይናኩም من آل فرعون كفرعون بيتسوج كشمامن توچو نام وقانون توچو چكونا ناقف بعد أن تحجزين برون ما استوصوا خلصناكم منهم وأنقذناكم من أيديهم كموسى قال هنا جمالا كذاب في ثم يسومونكم سوء العذاب يكفى سكاينا بدل ياك أمصاتشو نبر يام من دل نوبتلو أين أتشو إياي واندلو جو تشاتشون ببي اللواء أردو يقال لالو سيت لجك ولد أتشو دقمو يتواتشوال يهي تلك فتنا تلك مكرانوال يهي انديتنو فرعون النجين سووش ባሪያዎች አድርጎ ይጠቀማቸው የነበረ ከሆነ ባሪያዎቹን ማረድ ለምን አስፈልገው? በተለይም ደግሞ ከመሐከላቸው የሚገኘውን ወንድ የሚያርደው ለምንድን ነው? የሚለውን በተመለከተ የተወሩ ብዙ ነገሮች አሉ። ነገሩን ኳላ ከመነሻው ትንሽ መለስ ብሎ ለማየት ያህል በእስራኤል ሚኖሩት የነበረው ሻማገር ነው ማለትም እስራኤል አያታቸው ማለትም ያዕቆብ አለይሂ ሰላም ابراهيم عليه السلام ود شام هاجر هدو كارفو بوحالا اباتاچو اسحاق مزاو تولدو يعقوب مزاو تولدو 12 رجوچاچون اياسادغو ينبيينت علافينتن تسطواچو ينورو نبر نبي الله يوسف تشطو ود غبص كمطو بوحالا بزو طوردوچن اسالفو ود كفتنيا يسلطان ماارغ تشغاغرو يان غزي አባታቸውንና መላ ቤተሰቡን ወደ ግብጽ እንዲመጣ ግብዣ አደረጉ። በህልም አይተው የነበረውም ይሄንን ነበር እኔ رأيت 11 كوكبا والشمس والقمر رأيتهم لي ساجدين እንደሚለው ከዛም አባትናታቸውን ዙፋን ላይ ጉፍ አደረጉ ورفع ابويه على العرش وخر له سجدا وقال يا ابتي هذا تأويل رؤياي من قبل قد جعلها ربي حقا ሶርቱ ንሱፍ ላይ እንደምንመጣበት ማለት ነው። የህልሜ ፍቺ እንግዲህ ነው አባቴ ሆይ እነት አደረገው ጌታዬ ሰዎች አንድ ለማደናቀፍ የራሳቸውን ሙከራ ቢያደርጉም የጌታን ወሳኔ መቀየር የሚችል ማንም ስለሌለ እነሆ ለዚህ በቃው አሉ። ከዛም በኋላ እንግዲህ ለበኒ እስራኤል ለመጀመሪያ ጊዜ ነው እንግዲህ ግብጽ መሬት የመጡት ادخلوا مصر ان شاء الله آمنين ሰላም ሆናችሁ በሰላም ወደ ግብጽ ሀገር ግቡ እንኳን መጣችሁ አሉና የሆነች አካባቢ ላይ እንዲሰፍሩ ፈቀዱላቸው ይላሉ። ያቺ አካባቢ የርሻና የከብት እርባታ ቦታ ስለነበረች እነኚህ ደግሞ የሻም ህዝቦችና በኑ እስራኤልም ገበሬዎችና ከብት አርቢዎች ስለነበሩ ለነሱ ስራ አመች የሆነ ቦታ ሰጧቸው ቢላይ ከዛ አዛም የእስራኤል ቤተሰቦች ዘራቸው መርባት ጀመረ። ከግብጻውያን ጋራ ተከባብረው ተፈቃቅረው አብረው ነበር የሚኖሩት። ነገር ግን ውሎ ያደረ ሲመጣ በመሐከላቸው ቅራኔ እየተፈጠረ መጣ። ያም የሆነው ዝም ብሎ የቂሳ ሰዎች የሚያመጡት አለ። ነገሩ ግን ከዛም ረቀቅ ያለ ሳይሆን አይቀርም እንደነው የሚሉት ደ ፍርዓውን ህልማ ይያሉ ከእስራኤላውያን ቤተሰብ መንደር ተነስቶ የግብጻውያንን ቤት ብቻ እየመረጠ የሚያቃጥል እሳት በህልሙ አየ። ጠንቋዎችና ህልም ፈቺ የተባሉ ሰዎች በዙሪያው ነበሩና አማከራቸው። ማንኛውም መሪ ጋዳዊ አማካሪ እንደሚኖረው ሁሉ እንደዚህ ደግሞ ጠንቋዎችና ምናምኖች ኖራቸዋል የዛሬዎቹም ጭምር ማለት ነው። ሄዶ ሲያማከራቸው ከእስራኤል ቤተሰብ የሚወለድ ያንተን ስርወ መንግስት ፈነቃቅሎ የሚጥል ልጅ ይመጣል ፍቹ ይሄ ነው አሉት። ከዛም እንደዚያ ነው እንደስካውና ያልተወለደ ከሆነ ወደፊት ለሚወለደው አላማውን ሳይሳካ በፊት ቀድመዋለሁ ብሎ ወንድ ልጆች ከተወለዱ ሁላቸውም እንዲታረዱ የሚል ህግ አወጣ ነው የሚሉት። ይሄ አንድ እነሱ የሚያወሩት ቂሳ ነው። ሌላው ደግሞ ይሄንን ኢብኑ አሹር የተባሉ የተፍሲር ሊቅ አጣጥለውታል። ፍርዓውንን የሚያክል ግዙፍ ንጉስ በህልም የተነሳ ከፊል የህዝቡን አካል ይፈጃል ብሎ ማሰብ ያቸግራል። ሌላ ምክንያት ይኖራል አሉ። ሌላው ምክንያት ምንድነው? እስራኤላውያን በግብጽ አገር ይስፈሩ እንጂ በዝምድና የሚተሳሰሩት ከከነዓናውያን ነበረ። ከነዓን ማለት ደግሞ እዛ ሻም ሀገር የነበሩ የአረብ ዝርያ ያላቸው ህዝቦች ናቸውና በግብጻውያንና በነዛ ህዝቦች መካከል ጸብ ስለነበረ ከውጭ ጠላት ጋር ሊያብሩ ይችላሉ የሚል ስጋት ነበረው ነው የሚሉት ኢብኑ አሹር። ይሄም እንግዲህ ያው መላምት ነው፣ ያኛውም ሪዋያ ነው። ሌላ የሚጠቀሰው ምንድነው? እስራኤላውያን በምንም መልኩ ይጋጩ በምንም ከግብጻውያን ጋራ ቅራኔ ተፈጥሯል። ከላይ ከተጠቀሱት ምክንያቶች አንዱ ወይም ከዛም ውጪ ሌላም ሊሆን ይችላል። በዚህ ሰዓት እነሱ ትንቢት ነበራቸዋል። አያታችን ኢብራሂም ወደ ግብጽ መጥቶ አያታችንን ሳራን የግብጽ ንጉስ በግዳጅ መጥፎ ነገር ሊፈጽምባት ሲሞክር በተአምር አላህ ያዳነው ጊዜ ከኔ ዘር መጥቶ የፍርዓውንን ዘር የፍርዓውንን ስርወ መንግስት የሚያጠፋ ይፈጠራል ብሎ ተንብዮአል። ያ ትንቢት ጊዜው ቀርቧል ይመስለናል እያሉ በዚህ ራሳቸውን ያጽናኑ ነበር። እርስ በርሳቸው ነበር የሚነጋገሩትና የወሬ አፋንፋኞች እችን ወሬ ይሰሙና ለፍርዓውን ጆሮ ላይ ጠብ ያደርጉለታል። ከነኚህ ሰዎች መካከል የሚወጣ መሪ አለ፣ በሱ እጅ አንተ ስርዓት ይፈርሳል ተብሎ ተስፋ እያደረጉ ነው ያሉት አለ። ለካስ እነሱ ወደኛም እንትን መምጣት ይፈልጋሉ ወይ በሚል በዚህ ነው ያረዳቸው ነው። ያው መሪ የሚሆነው ወንድ ልጅ ሊሆን ስለሚችል ወንድ ወንዱ ይጨፍጨፍ ብሎ ወሰነ። ይዘብሑና አብናአኩም ብሎ የሚገልጸው ይሄንን ነው። ፍርዓውን እነሱን እየዘለመ መሆኑ ግልጽ ነው። ኢነ ፍርዓውን አላ ፊል አርድ ወጀዐለ አህለሃ ሺዓን የስተድዒፉ ጣኢፈተን ሚንሁም ይዘብሑ አብናአሁም ወየስተሕይ ኒሳአሁም በማለት ይገልጸዋል ሱረቱ አልቀሰስ ላይ። ፍርዓውን በምድር ላይ ገናና ሆነ፣ ነዋሪዎቿንም ደግሞ ከፋፈላቸው፣ ቡድን ቡድን አደረጋቸው። እንግዲህ ከፍርዓውን ዘመን ጀምሮ ከፋፍለህ ዝጋው ግዛ የሚለው መርህ ይገለገሉበት የነበረ ነው ማለት ነው እነዚህ ዛሊሞች የሚባሉት። የስተድዒፉ ጣኢፋ ከፊሉን ይጨቁናል፣ ይዘብሑ አብናአሁም ወየስተሕይ ኒሳአሁም። በሌላ ማንቀጽ ሱረቱ ዱኻን ላይ ወለቀድ ነጀይና በኒ እስራኤል من العذاب المهين من فرعون انه كان عاليا من المسرفين በማለት ይገልጸዋል። ከአዋራጁ ስቃይ እስራኤል ቤተሰቦችን በርግጥ አዳናቸው ከፍርዓውን። እርሱ ከቡኩኖች መሐከል ወይም ከአባካኞች መሐከል ገናና ነበረ። የራሱን ህዝብ ለሁለት ከፈለ፣ ከፊሎቹን ሹራፋ ወሳዳ መሪዎችና ታላላቅ ሰዎች አላቸው። እነሱ ማለት የሱን አምላክነትና ጌትነት የተቀበሉት ክፍሎች ናቸው። انا ربكم الاعلى ብሎ ሲያውጅ فاستخف قومه فاطاعوه انهم كانوا قوما فاسقين ብሎ አላህ በሌላ አንቀጽ እንደሚገልጻቸው ወገኖቹን አሽበለበለ፣ አታለለ። እነሱም ታዘዙት፣ ቀድሞም ፋሲቆች ነበሩና በእንዲህ አይነት ግፈኛ ከመመራት ውጪ ሌላም አይሆኑም ነበር ማለት ነው። ሌሎቹ ደግሞ ይሄንን የማይቀበሉ የነብይ ተልእኮ በእጃቸው ያለ በቅየት ሪሳላ ምንም እንኳን የባህሪ ችግርና የሱሉክ ችግር ቢኖራቸውም እስራኤላውያን በዘመኑ ካሉት ሰዎች የተሻሉ ነበሩ። ፈደልናኩም አለል ዓለሚን እንደሚላቸውና እነሱ የፍርዓውንን አምላክነት አልተቀበሉም። ከዛ የተነሳ ያው ይጨፈጭፋቸው ነበር። ይዘብሑና አብናአኩም የሚለው ይሄን ነው። ወንድ ልጆችን ይጨፈጭፋሉ፣ ያርዳሉ። እንዴት ነበር የሚያረጉት? አንድ ሴት ካረገዘች ጀምራ እስራኤላዊ መሆኗ ከታወቀ የሚከታተሏት ከዚያም የጸነሰችው ወንድ መሆኑን ሴት መሆኑን በእናቱ ማህፀን እያለ ማወቅ የማይችሉ ስለነበሩ እስከምትወልድ ድረስ ተከታትለው ጾታውን የሚመለከቱ ከዚያም የመግደል መብት የተሰጣቸው ቢላዋ ይዘው የሚያርዱ የፖሊስ ቡድኖች ነበሩት ማለት ነው። ፊርዓውን ወዲያው ያርዳሉ። ምንም ጥያቄ የለም። ወንድ መሆኑ ብቻ ለመገደል በቂ ምክንያት ሆኖ ተገኝቶ ነበር ማለት ነው። ምንም ጥፋት የሌለው ገና ወደ ዓለም ዱንያ እየመጣ ያለ ህፃን ፊርዓውን ስላልፈለገ ብቻ ይገደላል። እንግዲህ ከዚህ በላይ ሰውን ማዋረድ ምንም የለም። ሴቶችም ሳይገደሉ መተዋቸው ያው ውርደት ነው። ምክንያቱም ወንድ ከሌላቸው ምንድነው የሚሆኑት? በየ ሰዎች ቤት ውስጥ ሰራተኛ ሆኖ በበታችነት ኑሮ ተዋርዶ ህይወቱን መግፋት ብቻ ነው የሚኖረው የነበረው አማራጫቸው ማለት ነው። وما في المرء خير في حياه اذا ما عد من سقط المتاع ركاش قات رغم يقطرسو منورو ترغم يلو سلازي الناسوم كذا يالتشاله نو الناسوم متوم اذنت على نبرم سلازي بلاء ميلو وسط نو يقطر القران يذبحون ابناءكم ويستحيون نساءكم فاستحياء النساء ايضا بلاء مالن بليلانكز يقتلون له يذبحون ان يذبحون بقوانقوا درجه علماء الصرف ليونت الله يلالو يذبحون ما تياردالو يذبحون ما تدمو يبالغون في التذبيح بتام بتغانن هنيتا قفقفا ياكناونو نبما يقتلونهم اندزان مبالغه في التذبيح وانه يكثر ذلك وقد كشف المولى جل وعلا مدى استبداده وطغيانه في ايات كثيره وفي ذلك قال انجليه بيتنياو وفي ذلك الانجاء ومدمو التنجيه كفرعون تشقونا ان انتم بماداناچن معناته واذا نجيناكم بلو يلقى اشاره ودزا ود نجاته نو بذي كفسرنو بلاء مالت نعمه مالتنا تشغان بلاء بمعنى النعمه يمطال بكون قدرج ትልቅ ውለታ አለ እናንተን ከዛ ሰው እጅ በማዳኑ ይላል። ወይም ደግሞ وفي ذلك ማለት ደግሞ وفي ذلك التذبيح والتقتيل واستحياء النساء በዛ ጭፍጨፋና ሴቶችን በመተው መሐከል በላ ኡማት መከራ አለበት ማለት ነው። قال مجاهد بلاء من ربكم عظيم قال نعمة من ربكم عظيمة انقلي بلاء مالت بنعمام بنكمام سوى مفتن على المجم مكرا مالن كما قال تعالى وبلونا ونبلوكم بالشر والخير فتنة وما الكام نقرم بكفو نقرم انفتن على التهالن ياونا انتل مفتن الله وقال تعالى وبلوناهم بالحسنات والسيئات لعلهم يرجعون قال ابن جرير واكثر ما يقال في الشر ابزحنياو بلا امي لو قال لشر ام يغلغل بيهونم بلا خيرم اغلغلو اناغنيوالن ومن ذلك وقد جمع بينهما زهير بن ابي سلمى في قوله جزى الله بالاحسان ما فعل بكم وابلاهما خير البلاء الذي يبلو عظيم وصف للبلاء تلك هنا فتنا ازيا وسط يگنيال سلازي يهنن نعمه استاوسو يعني ينبرون ظلم الله انديت انانت كنانت انداس وگدونا فرعون ايناچو يايي انديت اندودمه استاوسو يلا واذ فرقنا بكم البحر بحرون لنانت يكفتن گيزي ينبرونم استاوسو انديت نجا اندوتو لمتقوم فلگو نه يهنن فانجيناكم واغرقنا على فرعون ان انتن عدنان يفرعون بيتسوج اسطمناچو وانتم تنظروا ايناچو يايال ايهم يبلته نعماون اندي اطاطموت يادرغال قشتهن ياسررسو عينه يايي اسو لاي يونا نغر سيدرس يميسمع دستا اطف درب يهونال مالنا كذا بالا بتموتم لاي قچه يچلال مندنو اغراچنم ميلوت نغر الله طلاتي طاطموتو እኔ ለሞት ማታ ዓለም አይደለም ወይ አንድ ቀን ደስታ ይላል የአማርኛ ሽዕር መቅራትም ይቻላል። እሺ وإذ فرقنا بكم البحر بحرون يتسنطقن غزي يميلو انديت نو بحرو يتسنطقو زرزرو بتلايو انقصوچ يگلصال ген اندوان بچا لمتقس ياهل فانفلق فكان كل فرق كالطود العظيم سنتقاله ياندندو كفاي እንደ ግዙፍ ተራራ ሆኖ ወደ ላይ ዛም ወዲህ አልተደገመም የውሃ ተራራ رب العالمين ሲፈልግን አደረገው ሙሳ አለይሂ ሰላም ወገኖቻቸውን ይዘው በማለዳ እንዲወጡ ታዘዙ አስሪ ቢዒባዲ ሌይለን አላቸው ከኋላ ጠላታቸውም ሊከተላቸው እንደምችል መከተሉም እንደማይቀር ተነገራቸው ኢነኩም ሙተበዑን አላቸው ያነኑ ቢያውቁም ያላህ ተዛዝ ነውና ስራውን የሚሰራው አላህ ነው ባህሪያ ተዛዙን ብቻ መፈጸም ነው ውጡ ብለው ወገኖቻቸውን አዘዙ ተያይዘው ወደ ባህሩ አጠገብ ለልጁን ሲጓዙ አደረውና ጮሬ ፍንትው ወስተል እዚያ ደርሰዋል ዘወር ብለው ሲያዩ ፍርዓውን ሰራዊቱን አግተልትሎ ከኋላቸው ተጠግቷቸዋል ፊታቸው ባህር ነው ከኋላቸው ጠላት ነው አሁን እዚህ ቦታ ላይ ነው እንግዲህ كما ايمان ያላቸው ሰዎች በጣም የሚፈተኑት ከዛም መጣው ሙሳን قال اصحاب موسى انا لمدركون እኛ ማ ተدرسብን አሉ ተመጣላችሁ ውጡ ብለህን ባርነቱ ይሻለን ነበር አስፈጀህን ሙሳ አሉ ድሮም ገና ሳይወጡ በፊት ይሄን መሰል ቃል ተናግረዋል እነዚህ ደካማዎቹ قالوا اوذينا من قبل ان تاتينا ومن بعد ما جئتنا እኛ ተሰቃየን ሳትመጣ በፊትም ስቃይ ውስጥ ነበር ያለነው አንተ ተልከህ ፈረጃ ይመጣል ስንልም አሁንም ቀጥሏል ከዛ ያላህ ነብይ ሙሳ አለይሂ ሰላም እንደነ ያሉት ካላሉ በጭራሽ እናንተ የምትሉት ነገር በዚያ መልኩ አይከናወንም ምክንያቱም የወጣሁት በአላህ ተዛዝ ነው አሁንም ምን ማድረግ እንዳለብኝ እሱ ይመራኛል እነ ማዕየ ረቢ ሰይህዲን ያኔ አው አላቸውና በያዝ ከውዱላ ባህሩን ቸብ አድርገው አላቸው اضرب بعصاك البحر فانفلقت فكان كل فرق كالطود العظيم كزام 12 بوتان تكفل ملوت بزو كفل فاي اندهونا ايه ايات راسو يعملكتال كل فرق كالطود يميلو مالنا 12 نقدوش ناتشونا 12 هونوم ليهوني چلالاو يميقرمو دلالو يتأنا البلون دايسة قدمو مريتون ودو عدركو الله تضرب لهم طريقا في البحر يبسا الى تركا ولا تخشى يدرس بنيال بلا هتفرام سقات ما ينورهم ابشر ان يالله سبب بتدرس علاچو يعني سي ادرسو كفل بلو سي كفت علاچو غبو بلو تكتاوچاچون اشاغرو موسى عليه السلام تشاغرو ماادو لاي سي درسو زور بلو يا يالو فرعون كوديه ماادو سراويتوچون غبو ياله يغفافا አዝር ዝሩ ኢንሻአላህ ሱረቱ አልቀሰስ ላይ አላህ ካደረሰን የምንመጣበት ይሆናል ሱረቱ ጣሃም ላይ ሱረቱ አዕራፍም ላይ ስለሚደጋገም አልሙሂም ሳቸው አለይሂ ሰላም ሸዕባቸውን ይዘው ተሻገሩ ከፍርዓውንም መዳፍ ተገላገሉ ማለት ነው ይሄን ንዕማ አስተውሱና ለአላህ ምስጋና አድርጉ አላቸው ይሄ ቁሳዊ ኒዕማን ህይወታቸው እንድትተርፍ አላህ ያደረገላቸው ማለት ነው ቀጥሎ ደግሞ ሌላ ኒዕማን ሊቆጥርላቸው ነው ወኢዝ ዋዓድና ሙሳ አሁንም አስተውሱ ለሙሳ ቀጠሮ የሰጠን ጊዜ 40 ሌሊላ 40 ሌሊት ዝግጅት አድርግና ከዚያ በኋላ ጥሩ ሲና ላይ የማስተላልፍልህ መልእክት የሚሰጥህ መመሪያ አለና እንድትመጣ አላቸው መጀመሪያ ላይ 30 ቀን ነበር ያዘዛቸው ከዚያ በኋላ ደግሞ 10 ጨመረባት ሱረቱ አዕራፍ ላይ እንደሚገልጸው ወዋዕድና ሙሳ 30 ሌሊተን ወአትመምናها بعشر فتم ميقات ربه 40 ليله 30 ሌሊቶችን ቀጠርነው 10 በመጨመር ደግሞ ሞላናት ከዚያም አርባ ሞላ ቀጠሮ ኪታብ ሊሰጣቸው ወደዛ ሄዱ ማለት ነው። ይሄ እንግዲህ ትልቅ ኒዕማ ነበረ። ነቢያቸው ተጋብዞ መመሪያ ይዞላቸው ከአላህ በኩል ሊመጣ ነቢያላህ ሃሩንን ወኪል አድርጎ ነው የሄዱት። እንግዲህ በህዝቤ ላይ አደራውን እንድትወጣ ብለው ሄዱ። በዚህ መካከል ግን ውስጣቸው ኢማናቸው ያልጠራና የተወሰኑ ምናፍቃንም ነበሩ። ሁሌም የነቢያትና የሙእሚኖች የዳዕዋ እንቅፋት እነዚህ ምናፍቃን ናቸው። ችግር ሲገጥም ከሙእሚኖች ጋር ተቀላቅለው ሲኖሩ ታያቸዋለ። የሆነ አጋጣሚ ሲፈጠር ግን ንፍቅናቸው ፍንትው ብሎ ይታያል። በተለይ ፈተናዎች ሲኖሩ ደግሞ ሙናፊቆች እየተጋለጡ ይመጣሉ። ከዛ ምን አለ፣ አንድ ሰው መካከላቸው ነበር፣ ሳሚሪ ይለዋል ቁርአን። ሳሚራ የሚባል ጎሳ አባል ማለት ይመስላል፣ አላሁ አዕለም። እሱ ከግብፃውያን እቃ ተውሰው ወርቆችና የተለያዩ ነገሮች ሑልይ ተውሰው ነበር የወጡትና እስራኤላውያን ምክንያቱም በተለያየ አጋጣሚ የተዘረፈና የተወረሰ ንብረታቸውን ያለ ደሞዝ የፈሰሰ ጉልበታቸውን ለማካካስ ሲባል ነው ይባላል። ወርቅና የተለያዩ ነገሮችን ይዘው ነው የወጡት። እነዛን ወርቆች አሰባስቧላቸውና ሰጡት። ምን ሑልይህም ምን ሰራ ማለት ነው፣ ከዛ ከጌታቸው ዒጅለን ጀሰደን አካል የሆነን ወይፈን ማለት ሩህ የሌለው የወይፈን ቅርጽ ያለው የወርቅ ዕቃ አዘጋጀ ማለት ነው። ግን የሚገርመው ሃዛ ኢላሁኩም ወኢላሁ ሙሳ አላቸው። ይሄ እናንተ አምላክ ነው፣ የሙሳም አምላክ ይሄ ነው። ሙሳ ከንቱ በከንቱ በረሃ ለበረሃ አምላክ ቀጠሮ ሰጥቶኛል ብሎ ይሄዳል እንጂ ይሄው በኪሳችሁ ይዛችሁት የነበረው ወርቅ ነው አምላካችሁ ብሎ ቁጭ አደረገ። ወርቅን ማምለክ እንግዲህ በኩፋሮች ዘንድ ድሮም ዛሬም ያለ ነገር ነው። የሚሰሩት ሙሽኪላ ሁሉ ከወርቅና ከብር ወይም ደግሞ ከቁሳዊ ፍላጎታቸው ጋር የተያዘ ነው። ሀዛ ኢላሁኩም ወኢላሁ ሙሳ ፈነስየ ዘንግቶ ነው አለ። ከፊል ሰዎች ተቀበሉት ያንን ነው። ثم اتخذتم العجل የሚለው ወይፈኑን አምላክ አርጋችሁ ያዛችሁ من بعده ሙሳ በአርባ ቀን ቀጠሮ ወደ ጌታው ከሄደ በኋላ وانتم ظالمون እናንተ ግፈኞች ናችሁ አለ። ሁላቸውም አይደለም ወይፈኑን ያመለኩት፣ ግን ከፊሎቹ ወይፈኑን ሲያመልኩ ከፊሎቹ ደግሞ ዝም ያሉም አሉ። ጥቂቶቹ ከነብዩላህ ሃሩን ጋራ የሆኑ አሉ። ከዛም በወይፈኑ ዙሪያ ተሰባስበው ከበሮ እየደበደቡ እየዘፈኑ መጨፈር ጀመሩ። የሽርክ አምልኮ ከከበሮና ከጭፈራ አይወጣም። وما كان صلاتهم عند البيت الا مكاء وتصديا እንደሚለው ማፍጫጫት፣ መቅራራት፣ መጨፈር። የመጀመሪያ ከበሮ በመደብደብ ጭፈራን ያስተማረው ይሄ ሳሚሪይ ነው ይላሉ ኢማም ابو بكر الطرطوشي ማን ነው ሐሸት الجمل ላይ እንዳመጣው ማለት ነው። የነሱ ሱና ነው እንጂ አንቢያዎች እና የሙእሚኖች ሱና ሆኖም አያውቅም ማለት ነው። ከዛ በኋላ እንግዲህ ነብዩላህ ሙሳ አለይሂ ሰላም በቀጠሯቸው መሰረት ረብል ዓለሚን ዘንድ ሄደው ጥሩ ሲና ላይ ነው አላህን በአካል ባያዩትም መልእክቱን ተቀብለው ሰምተው ተውራታቸውን ተሸክመው መጡና ህዝባቸውን ሰብስበው ለማስተላለፍ ሲሉ ሌላ ነገር ገጠማቸው። እንደውም ሳይመጡ በፊት ነው እዛው የነገራቸው። فإنا قد فتنا قومك وأضلهم السامري فأخرج لهم عجلا جسدا له خوار فقالوا هذا إلهكم وإله موسى فنسي أفلا يرون ألا يرجع إليهم قولا وغنوچن فتننا چوال ساميريوم أكال يهونن ويفن أزجاجت ولاچوال سرت ولاچوال أوطت ولاچوال በዚያም ሰበብ ተፈትነዋል አላቸው። እዛን ጊዜ በጣም ተናደዱ። ግን ኪታቡን ይዘው መጥቶ እዚህ ከደረሱ በኋላ በገሃድ ያዩ ጊዜ ቁጣቸው የበለጠ ጨመረ። የያዙትን የተውራት ሰሌዳ ከእጃቸው ላይ እስከሚወድቅ ድረስ وألقى الألواح وفي نسختها هدى كذا بوالا او يعني النجر لما سوجد يوصلوتن بميقتلوا انكزنا يوالن ثم عفونا عنكم من بعد ذلك هذا والا دمو يكرت عرغن الله لعلكم تشكرون تامسقنوا زندك الجلالنا الله توبان رزقو اندغنا يالفن مرو ሲታረቅ አላህማ መስገን ይገባል ዛሬ ደሞ ዳግም ከሃዲያኑ ናቹ መቅረብ አይተበቅባቸውም ይያላቸው ነው ወኢዝ አተይና ሙሳ አልኪታብ ለሙሳ ኪታብ የሰጠን ጊዜ የነበረውንም አስተውሱ አለ ወልፉርቃን መለያ የሆነውንም አሁን ኪታቡና ፉርቃኑ የተለያዩ ነገሮች ናቸው ማለት ይመስላል ምክንያቱም ዋወል አጥፈናት እዚህ ያለቸው ግን አንዳንድ ጊዜ አጥፉል ሙተራዲፍ የሚሉት አለ ትርጉማቸው አንድ የሆኑ ነገሮች እንደ ሁለት ነገር ተደርጎ ሊገለጹ ይችላሉ ኪታብም ነው ፉርቃንም ነው ማለት ነው كقول الشاعر وقدمت القديم لراقشيه فالفى قولها كذبا ومينا كذبا وشت ማለት ነው ميننም وشت ማለት ነው ሁለት ቃላቶች متعاطف ሆኑ ማለት ነው وقول الاخر الا حبذا هند وارض بها هند وهند اتى من بعدها النأي والبعد ነይ ርቀት ነው ቡዕድም ርቀት ነው ስለዚህ ኪታብና ፉርቃን አንድ ናቸው ማለት ለምን ወረደ ኪታቡ ለሙሳ ለምን ተሰጠ ለዓለኩም ተህደዱን እናንተ ቀኝ መንገድ ተከተሉ ዘንድ ተፈልጎ ነው ግን ተጨባጩ ሲታይ እናንተ እንደዛ አልሆናችሁ ለምን ይያላቸው ነው ከዛ واذ قال موسى لقومه ሙሳ ለወገኖች ያለ ጊዜ የነበረውን አስተውሱ ያ قوم انكم ظلمتم انفسكم እናንተ ወገኖች ሆይ እናንተ ነፍሶቻችሁን በድላችኋል ይሄ መቼ ነው አልዋሁን ይዘው ከጃቸው ላይ ጥለው እንደውም ወንድማቸው ጋራ ግብ ግብ ውስጥ ገቡ ما منعك اذ رايتهم ضلوا الا تتبعني እንዲጠመው መንገርስተው ስታያቸው እኔን መከተል አንተ ምንድነው የከለከለህ አሉ ለሃሩን ማለት ነው قال يا ابن افعصيت امري فقال ان كفكم على فنه انتم ما كتلقوا جمروا ማለት ነው قال يا ابن امه لا تاخذ بلحيتي ولا براسي سيمينم هنا راسين اتياس اني خشيت ان تقول فرقت بين بني اسرائيل እስራኤል በተሰቦች መሐከለ አለያየህ ትለኛለህ ብዬ እንግዲህ በእምነት ልዩነት እንኳን ቢፈጠር እንዱ ከፊል ከፊሩ ለከፊል ጣላት ሆኖ እየተዋጋ እየተፋጀለ ይጠብቃ አይገባም እንዱ ነግራቸዋለሁ ኢንካራ አድርጋለሁ አውግዣለሁ ይሄን ሽርክ ነው ብያቸዋለሁ ግን አንተ እስከምትመጣ ድረስ በዚህ መልኩ ይቆይና የጋራ መፍትሄ እንፈልጋለን ብዬ ነው አሉ ያኔ ሙሳ አለይሂ ሰላም رب اغفر لي واخي لاننا لو اندمي هارون مغفرة ادرك بلو دعاء ترغو كذام ففرق بيننا وبين القوم الظالمين قال لي اينا اي دلم لتارك اتشو چلاله عند نگر كادر رغوال من دنو ويفنون يملكو سووچ النا ويفنون يملكو سووچ لهولت اند تكفلو تلو اهونم ወይፈኑን ያመለኩስተው ይተውባ ካደረጉ ባንድ ቦታ ላይ ይቀመጡና እነዚህ ያላመለኩት ሰዎች ይረዷቸው ይግደሏቸው አጂብ የሆነ ፈተና ነው እንግዲህ እንኩم ظلمتم انفسكم باتخاذكم العجل فتوبوا الى بارئكم راسات ወደ ጌታችሁ ተመለሱ አለ ግን فقتلوا انفسكم ነፍሳችሁን ግደሉ ማለት ወንድሞቻችሁን ቅጣታቸው የሚያስገድል ነውና ውጓቸው አላቸው ማለት እንጂ ራሱ አንድ ሰው ተነስቶ ራሱን ማለት አይደለም ያንድ እምነት ተከታይ እንደ አንድ አካል ስለሚቆጠር ነው አንፉሰኩም ያለው አይ እኽዋነኩም ማለት ነው ብለዋል ሙፈስሮች ይሄ ነገር ከባድ ነው ግን ከባድ ቢሆንም ዛሊኩም ኸይሩ ለኩም ዒንደ ባሪኢኩም እጌታችሁ ዘንድ ይሄ ለእናንተ የተሻለ ነው አላቸው ከዛም ያመለኩት ያላመለኩትን መግደል ጀመሩ ይላሉ አንዳንድ ተፍሲሮች እስከ 70 ሺ የሚሆን ሰው ሞቷል የሚል ይናገራሉ። ማረጋጋት አይቻልም፣ እስራኤልያት የሆነ ኸበር ነው። አንዳንዶቹ ደግሞ ጭራሹንም ያ ነገር አልተደረገም እንዲያስቡ አላህ ይቅርታውን አመጣላቸው። ልክ ነቢዩላህ ኢብራሂም ልጃቸውን እንዲያርዱ ታዘው ከዛ በኋላ ፍቃደኛ ሆኖ መሞከራቸውን ሲያይ ወፈደይናሁ ቢዝብሕን ዐዚም እንዳለው ይቅርታ አደረገላቸው። ለዚያም ነው ፈታበ ዐለይኩም የሚለው ብለው ይላሉ። አላሁ አዕለሙ አዩ ዛሊከ ሐደስ፣ የትኛው እንደተከሰተ አላህ ነው የሚያውቀው። አልሙሂም ፈተናው እዚህ ድረስ ሆነ ማለት ነው። እነሱም እንግዲህ ከዛ በኋላ ጥፋታቸውን አወቁ። ወለማ ሱቂጠ ፊ አይዲህም ወራኡ አነሁም ቀድ ደሉ ቃሉ ለኢን ለም የርሐምና ረቡና ወየግፊር ለና፣ ጌታችን ካልማረን ይቅርታ ካላደረገልን ብሎ አላህን መማፀን ጀመሩ ማለት ነው። ሱረቱል አዕራፍ ላይ እንደመጣ ነው። አላህ ታረቃቸው። ለምን? ባህሪው ነውና ይቅርባይነት። ኢነሁ ሁወ ተዋብ ከሲሩ ተውብ ዐለል ሙዝኒቢን፣ ለጥፋተኞች ይቅርባይና በረሕመቱ ወደ እነሱ የሚመለስ የሆነ ጌታ ነው። ረሒም ርኅሩህ አዛኝ የሆነ ጌታ ነውና በእዝነቱ ይቅርታ አደረገላችሁ፣ ያን ኒዕማ እንዴት ዘነጋችሁት እያላቸው ነው። የሚገርመው በዚህ መልኩ አላህ ከታረቃቸው በኋላ ሙሳም ተረጋጉ፣ ቁጣውም ለቀቀና ወለማ ሰከተ ዐን ሙሳ አልገደቡ አኸዘ አልአልዋህ፣ ወረቀቶቹን ብድግ አደረጉ፣ ሰሌዳዎቹን ማለት ነው። የተውራት ቁርጥራጩን ተሰብሮ ስለነበረ ገጣጥመው ህጉን ማንበብ ጀመሩ። ይሄ ነው አላህ እንዲህ አድርጉ ይላችኋል፣ እንዲህ አታርጉ ይላችኋል ሲሉ፣ እንዴ እኛ ይሄ ህግ ከብደናል ብለው መከራከርና ለውጠው ማለት ጀመሩ። ያ እንግዲህ ወደፊት የምንመለስበት ይሆናል። ግን እዚህ ቦታ ላይ ምንድነው የሚለው? ወኢዝ ቁልቱም ያ ሙሳ ለን ኑእሚነ ለከ ሐታ ነራ አላህ ጀህራ። አስታውሱ፣ አሁንም ሙሳ ሆይ አናምንልህም አላህን በገሃድ ካላየን ያላችሁ ጊዜ فأخذتكم الصاعقة مقصفتتو يا زچاچو وانتم تنظروا انانت ياياچو لك طلاتاچو سيموت عيناچو ياييه اندنبره ሁሉ አሁንም ደግሞ መከራ ሲወርድ ያያያችሁ አላችሁ። ثم بعثناكم من بعد موتكم كزيام كموت በኋላ ቀሰቀስናችሁ لعلكم تشكرون ታመሰግኑ ዘንድ ይከጀላልና ይላል። ይሄ እንዴት ነው? ነብዩ الله موسى عليه السلام ይሄ ከተከሰተ በኋላ ወደ አላህ ሱብሓነሁ ወተዓላ እንደገና ላቀጠሮ ሰጣቸው። ጥሩ ሲና ላይ 70 ጥሩ ጥሩ ሽማግሌዎችን መርጠህ እኔን ይቅርታ ለመጠየቅ ይዘሃቸው ና ቶሎ አላቸው። አዕራፍ ላይ እንደመጣው واختار موسى قومه 70 رجلا لميقاتنا 70 ሰዎችን በተሰጠው ቀጠሮ መሰረት ይዘው ሄዱ። እዛ ሲደርሱ አላህ አናገራቸው ሙሳን። እነኛም ሰዎች ሰሙ። እድላቸው ሆኖ የአላህን ንግግር የመስማት እድሉን አገኙት ማለት ነው። ከዛ በኋላ ምን አሉ? አንተ እያየህ እኛን ከጀርባ እንዲያናግር ታረጋለህ ወይ? ሱብሃንአላህ። እኛም ምናምነው አላህን ያየን ጊዜ የተመረጡት ሰዎች ናቸው እንደዚህ የሚሉት ምርጥ የተባሉት ሰዎች ለን ኑእሚነ ለከ ሐታ ነራ አላህ ጀህራ፣ ብናየው ጥሩ ነው ብሎ በትህትና እንኳን አለም የጠየቁት። በጭራሽ አናምንም፣ ይሄ እየሰማ ነው ያለነው አላህ ነው እያናገረ ያለው የሚለውን አናምንም በገሃድ ካላየነው በስተቀር አሉ። ይህን በገሃድ ማየት ደግሞ ሙሳም ጉጉት አድሮባቸው ጠይቀው የገጠማቸው ፈተና አለ። ረቢ አሪኒ አንዙር ኢለይክ፣ ጌታ ያሳየኝ አንተን ልመልከት። قال لن تراني እኔ ማየትም አትችልም አላቸው፣ አቅምህ አይደለም። ولكن انظر الى الجبل فان استقر مكانه فسوف تراني، ተራራውን ተመልከት። ለተራራው እገለጥለታለሁ፣ ተራራው አቅሙ ሆኖ እኔን የማየት ሃይባውን የመመልከት አቅም ኖሮት ከጸና ከተረጋጋ አንተም ታየኛለህ ማለት ነው። ምሳሌ ሰጣቸውና በዚያ አስተማራቸው ማለት ነው። ተራራው እንደ ቅቤ ቀልጦ ወደ መሬት ሲገባ አዩት ሙሳ አለይሂ ሰላም። فلما تجلى ربه للجبل جعله دكا دكك አደረገው وخر موسى صعقا، ሙሳም ራሳቸውን ስተው ወደቁ። ከዛ በኋላ ነው አላህ የቀሰቀሳቸው። ያንን ስላዩ ኧረ ይሄ ነገር ብለው ቢሏቸውም ቢያሉ አላህ ሱብሃነ ወተዓላ እነዚህንም ሰዎች አሁን እንዲሞቱ አደረጋቸው ማለት ነው። ምንድነው ያላከባቸው? ድምጽ ነው፣ መቅሰፍት ነገር፣ ከባድ ድምጽ ሰሙ። እነሱም ራሳቸው ወደቁና ሞቱ አለቁ። ሙሳ አለይሂ ሰላም በመጀመሪያው ደንግጠው ስለነበረ በአሁኑ ተማሱቅ ሆነው ራሳቸውን እንትን ብለው ሳይሞቱ ቀሩ። ግን በጣም ተጨነቁ። ለው ሽእተ አህለክተሁም ሚን ቀብል ወእያይ፣ ጌታዬ ብትፈልግ እኮ እኔንም ሆነ እነሱን ቀደም ሲል ማጥፋት ትችል ነበር። ምነው ዛሬ በቀጠሮ ይዤ መጥቼ ምርጥ ሽማግሌዎችን መሀከላችን ያሉ ጅላጅሎች ባነሱት ሀሳብ መሰረት ጨረስክብኝ። አፈትህሊኩና ቢማ ፈዐለ ሱፈሃኡ ሚና አሉና ተማጽኖ ሲያበዙ እንደገና አላህ ቀሰቀሰላቸው ማለት ነው። ሱመ በዐትናኩም ሚን በዕድ መውቲኩም ለዐለኩም ተሽኩሩን፣ ከሞታችሁ በኋላ እንደገና ቀሰቀስናችሁ አላህን ታመሰግኑ ዘንድ ይከጀላልና ይላል ማለት ነው። ናም ተቀርቷል። ቀጥል አባ ሐይደር። ቀርቻለሁ ኡስታዝ። ልቅራው ልድገመው? ይሰማል አይደል? አያቱን ቀርቼው ነበር፣ በቃ ልድገመው። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም وَظَلَّلْنَا عَلَيْكُمُ الْغَمَامَ وَأَنْزَلْنَا عَلَيْكُمُ الْمَنَّ وَالسَّلْوَى كُلُوا مِنْ طَيِّبَاتِ مَا رَزَقْنَاكُمْ وَمَا ظَلَمُونَا وَلَكِنْ كَانُوا أَنْفُسَهُمْ يَظْلِمُونَ وَإِذْ قُلْنَا ادْخُلُوا هَذِهِ الْقَرْيَةَ فَكُلُوا مِنْهَا حَيْثُ شِئْتُمْ رَغَدًا وَادْخُلُوا الْبَابَ سُجَّدًا وَقُولُوا حِطَّةٌ نَغْفِرْ لَكُمْ خَطَايَاكُمْ وَسَنَزِيدُ الْمُحْسِنِينَ فبدل الذين ظلموا قولا غير الذي قيل لهم فأنزلنا على الذين ظلموا رجزا من السماء بما كانوا يفسقون. مايك فري. طيب. ወዘለልና አለይኩም አልገማም፣ ዳመናልም ጥላ አደረግንላችሁ። ወአንዘልና አለይኩም አልመነ፣ መንም በእናንተ ላይ አወረን። ወሰልዋ፣ ሰልዋንም እንደዚሁ። ኩሉ ምን ጠይባት ማ ረዘቅናኩም፣ ከለገስናችሁ መልካም ሲሳዮች ተመገቡ። ወማ ዘለሙና፣ እኛን አልበደሉንም እነዚህ ግፈኞች። ወላኪን ካኑ አንፉሰሁም የዝሊሙን፣ ነገር ግን ነፍሶቻቸውን ይበድሉ ነበረ ይላል። ወኢዝ ቁልነ ድኹሉ ሃዚሂ አልቀርያ፣ ይህችን ከተማ ግቡባት ባልን ጊዜ የነበረውንም አስታውሱ። ፈኩሉ ሚንሃ፣ ከእርሷም ተመገቡ። ሐይሱ ሽእቱም፣ በፈለጋችሁት ቦታ። ረገደን፣ በሰፊው። ወድኹሉ አልባበ ሱጀደን፣ በሩንም ሰጋጆች ሆናችሁ ግቡ። ወቁሉ ሒጠቱን፣ የምንማጽንህ ኃጢአታችንን ታራግፍ ዘንድ ነው በሉ። ደግሞ ለምኑኝ። ነቅፊር ለኩም ኸጣያኩም፣ ኃጢአቶቻችሁን ምህረት እናደርግላችኋለን። ወሰነዚዱ ልሙሕሲኒን፣ በጎ ሰሪዎችን ደግሞ ገና እንጨምርላችኋለን አልናቸው። ፈበደለ ለዚነ ዘለሙ፣ እነዚያ የበደሉት ሰው ማን ነው? በደለኞቹ ቀየሩ ቀውለን ንግግርን። ገይረ አለዚ ቂለ ለሁም፣ ለእነሱ ከተባለው ሌላ የሆነን ቃል ቀየሩ። فأنزلنا على الذين ظلموا بالنزاع بدلين يوشلاي أو الرد رجزا من السماء كسماء يهون مكسفت بما كانوا يفسقون يامسوا بنبرو بتفاتاتشو سببها. وظللنا عليكم الغمام دامنا بنانتلاي أتللنا اللاتشو تلا درقنا اللاتشو يميلو يهم ليلا نعمانو جن كليلا تاريك كارا يتعيازنو. نبي الله موسى عليه السلام ساتشونا وغنو تشاتشو كفرعون شكونا كتلاككو بوهالا يراساتشو أمرارم كاقنيو بوهالا ስራችሁ አላበቃም እስከ ዛሬ በተአምር ጥላቶቻችሁን እያጠፋሁ ነበር ዛሬ ደግሞ በድፍረት ጥላቶቻችሁን ተዋግታችሁ ልታሸንፉና ዲኑንም ልታስፋፉ ይጠበቅባችኋል በይተል መቅደስ ግቡ አላችሁ በይተል መቅደስ ጥላውላ ተሰደው ነበር በነብዩላህ ዩሱፍ ዘመን አለፈው እንደተከስኩት በዛን ሰዓት እንግዲህ ኩፋሮችና ጣዖት አምላኪዎች كان انا ويان زوات سلنبره ادخلوا الارض المقدسه التي كتب الله لكم ودفيت مثلا سوره الاعراف لا هيدوا علىچو هيدوا سلاچو منالو اي انياما زاري تگل است من گبابت عقم يلنم فلاغوتم يل انتنا گيتا هداچو تواغو እኛ እዚሁ ቁጭ ብለን የድል ብስራት ለመስማት ዝግጁ ነን ይذهب انت وربك فقاتلا انها هنا قاعدون በዛ የተነሳ የ40 አመት የመንከራተት ፍርድ ተፈረደባቸው የትሁና في الارض 40 سنه አላቸው አላህ ማን ነው በዚህ ዘመን በፍርዓውን ዘመን የነበሩት በዛን ጊዜ ነፍስ ያወቀው ትውልድ በሙሉ አለቀ 40 አመት ጊዜ ውስጥ እንግዲህ አዲስ ትውልድ ነው ይሄ አዲሱ ትውልድ መዘላን አይቶ ማያውቅ ህዝብ ለነጻነት መታገል ይችላል ግን መዘላ ማለት ውርደትን ያጣጣመ ህዝብ ሁርያ ይከብደዋል ይሄ ቁርአን ነው የሚያስቀምጠው ስለዚህ ያንን ነገር አልተቀበሉም ይገባን ተወረቡ ካሉ ሙሳ አዲስ ትውልድ ተወልዶ ያንን ተርቢያ አድርገው አስተምረው በተውራት መንሐጅ ቀርጸው ከዛ በኋላ ነው ቤተል መቅደስ የተከፈተው ደው ሙሳ ዳር ላይ درسው ከዛ ከዚህ ዓለም ተለዩ የጨረሱት ነብዩላህ ዩሻዕ ናቸው የሙሳ ተተኪ የነበሩት ሐሩንም ከዛ በፊት መንገድ ላይ ሞተው ስለነበረ በዚህ በ40 አመት የመንከራተት ዘመን ውስጥ ግን አላህ Subhanahu Wa Ta'ala ብዙ ተአምርን አደረገላቸው ምንድነው ያደረገው በረሃ ውስጥ መሽከርከር ብቻ ስለነበረ መጠለያ አልነበራቸውም ግን በደረሱበት አብሯቸው የሚሄድ የዳመና ጥላ ሰጣቸው وظللنا عليكم الغمام ዳመናን በእናንተ ላይ ጥላ አደረግነው የሚለው ይሄንን ነው وهو الصحاب الابيض ظللوا به في التيه ليقيهم حر الشمس ከበረሃው ፀሐይ ግለትና ትኩሳት ሊታደጋቸው ዘንድ ይሄዳመና ተሰጣቸው እንደገና አሁንም መዞር ስለነበረ መነገድም ሆነ ማረስ ማምረት አይችሉም የሚበላ የሚጠጣ ችግር ነበር ግን የበሰለውን ያወድላቸው ጀመር وانزلنا عليكم المن للمن ማለት እንጉዳይ ወይም ምንድነው ይባለው ዛሬ ማሽሩም የምትሉት መሰለኝ እሱ ነው እንጉዳይ የሚባለው ማን ተባለው እሱ ነው እሱንና ሰልዋ ደግሞ ያዋፋት ዝርያ ነው እሱን አላህ Subhanahu Wa Ta'ala በስሎ ተዘጋጅቶ ባሉበት ቦታ ላይ ዱብ ዱብ ነው ይላቸው አደረገ ይሄንኛውን እንደ እንትን አድርገው እንደ መባያ አድርገው ይጠቀሙ ነበር ወይም ማን ማለት ማር የሚመስል ነገር ነው ሰልዋ ያው ወፋናት በራሪዋ ማለት ነው አልሙሂም እንግዲህ ያልደከሙበት ያለፉበት በማረስ በመነገድ መከራ ያላዩበት ምግብ በስሎ ይቀርብላቸው ጀመር ኩሉ ምን ጠይባት ማረዘቅናኩም እኛ ከለገስናችሁ መልካም ነገር ተመገቡ ያንን ሲላቸው የሚቀጥለው አንቀጽ ላይ እንደምናገኘው እኛ የምንፈልገው ሽንኩርቱን ምንድን ነው ያሉት ምስሩን ወድዑና ረበከ ይኽሪጅና ሚን በጥሪ ምን በቅሊሃ ቡቃያውን ወቂሳኢሃ ወፉሚሃ ወዐደሲሃ ወበሰሊሃ ቀይ ሽንኩርት ነጭ ሽንኩርት እንደዚህ እንደዚህ ነገር ነው የምንፈልገው እንጂ ምንና ሰልዋማ ሰለቸን አሉ። በዛም የተነሳ እንግዲህ በላ አለ እሱ በቦታው የምናየው ይሆናል። ወማ ظለሙና አለ እኛን አንዳችም አልበደሉንም አላህ መበደል የሚችልም የለም። ከማ ተበተ ፊል ሐዲስ አልቁድሲ عن أبي ذر الغفاري الذي في صحيح مسلم أن النبي صلى الله عليه وسلم قال قال الله تعالى يا عبادي إنكم لن تبلغوا ضري فتضروني ولن تبلغوا نفعي فتنفعوني ما أنت باري أو تشوي أنين لتقودوا زند أنين يمقدات أكم يلا تشوهم الدرس بتميلا أنين لم يتكلم ما تشلو بالتامسهم راساتهم نوم تقودوا ብታምኑና ብትዛታዘዙም ራሳችሁን ነው የምትጠቅሙት ለኔ ምንም የምታመጡት ነገር የለም ነው የሚለው። እና እኛን አልበደሉም አለ በዛ ክህደታቸውና አመጻቸው። ولكن كانوا انفسهم يظلمون ነገር ግን ነፍሶቻቸውን ነበር ይበድሉ የነበሩት ይላል። ከዛ በኋላ እንግዲህ ይሄም ዝርዝሩ ሱረቱ ጣሃ ላይ ወደፊት ኢንሻአላህ የሚመጣ ይሆናል። ምንና ይሰልዋው እዚህ ጠቀስ ጠቀስ ነው የሚያረጋው። በነገራችን ላይ አንድ ሐዲስ ግን ላስታውሳችሁ في الصحيحين يا الله حديث ነው ነብይ ሰለላሁ ዐለይሂ ወሰለም الكمأة من المن وماؤها شفاء للعين ላሉ። እንጉዳይ ዛሬ በሰው እጅ የሚገኘው የመን አካል ነው አሉ። መን እንግዲህ ሌላ ነገር ነበር ይሄም የዛው አካል ቢሆንም ማለት ነው። ይሄ ውሃው ደግሞ የአይን መድኃኒት ነው ይላሉ። በሚገርም ሁኔታ ኢማሙ ነዋዊ ረህመቱላሂ ዐለይሂ ሸርሑ ሙስሊም ላይ وقد جرب فصح ይላሉ። የእንጉዳይ ውሃን እየተኳሉ ብዙ ሰዎች አይናቸው ተፈውሷል የተረጋገጠ ነገር ነው ይላሉ። ወነተም የረሱላህ ሰለላሁ ዐለይሂ ወሰለም ነገር ሁሉም የተረጋገጠ ነው ምንም ሸክ የለንም። واذ قلنا ادخلوا هذه القريه ይህችን ከተማ ግቡባት ያልን ጊዜ የነበረውንም አስታውሶ አለ። ያው ቅድም የተቆስኩት ታሪክ ነው። ቤተል መቅደስ ገብታችሁ ከፍታችሁ በእስላም አስተዳድሯት ተብሎ ታዘው ነበር። ያ አካባቢ ደግሞ የሻም ሀገር ሪዝቅ የበዛበትና የለማ ሀገር ነው። ፈቁሉ ምንሃ ሐይሱ ሸቱም ረገደን ሪዝቁንም እንደፈለጋችሁ ብሉ ገኒማ ነው። ግን ቤቱ ውስጥ ገቡ አወብድዳችሁ ሰግዳችሁ ግቡ አላቸው። ሲባል ጊዜ ሱብሃንአላህ የታዘዙትን ላለመፈጸም በቂጣቸው እየተንፋቀቁ ነው የገቡት ይላል። ስጁድ ማረግና ይሄ አካሄድ የቱ ነበር የሚቀለው? ከዛ ወቁሉ ህጠቱን አላቸው። ምን ፈልገው አጥያታችንን አራግፈ ምህረት ተለግሰን ዘንድ ነው ይያላችሁ የአኺራን ነገር ለምኑኝ አላቸው። ያኔ ደግሞ ይሄንን ማለት ትተው ሐበቱን في شعره በጆንያ የሆነ እህል እንፈልጋለን ነው። እንግዲህ እነኚህ ሰዎች አስተሳሰ ከቁሳዊ ፍላጎት የዘለለ መሆን አልቻለም። በጆንያ የተቆጠረ እህል ወይንም ደግሞ ድንች ወይም ምስር ወይም እንደዚህ አይነት ማንንም ገበሬ ሊያመርተውና ሊያገኘው የሚችለውን ነገር ይለምናሉ። አላህ ከዛ በላይ ላቅ አድርጓቸው ብዙ ኒዕማ እየለገሳቸው ይያለ ማለት ነው። حبه في شعره قالوا عندنا بيفسروا ايه بحديث مطل عندنا جرمه قالوا حنطه قالوا حنطه ما لسه ندي معلم فلقوا سندين قالوا ايه جنه من جهنم ايه هذا اللي ينيا جنكتاچن انده معناتنا انجري يعني ماديه اليهود معروفه يهودوج قصاف قارنتاچو بتاعه يتواقه نو بتاريخاچو هنا اهونم واقعاچو يعني جنزبن يملكوا الحقيقه سوجو ስለዚህ ፈለገ የበለጸጉ ያደጉ ሆነው ለሌላ ሀገር መስሱ ረዱ ደገፉ የሚባል ነገር አባተን ሰምተናናከ በጣም የሚገርም ነገር ነው። روى عبد الرزاق والبخاري والترمذي وغير واحد عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم قال الله لبني إسرائيل ادخلوا الباب سجدا وقولوا حطة نغفر لكم خطاياكم الله اندزي على التو فبدلوا كيروا ودخلوا الباب يزحفون على أستاههم بكتاتو يتنفاقكوا قبوا فقالوا حبة في شعره بس اللي جاهل ايه النمبر اللي قول ايه يا بخاري روايانا بالي لا دمو ابن عباس كابن عباس بتنزقب دمو ابن إسحاق باستلال اللفوت دخلوا الباب أي الذي أمروا به يزحفون على أستاههم وهم يقولون حنطة في شعيرة يعني ترقموا يوم بكيشا وين بجونيا يتكوتر بشلقي بلال بزا يتكوتر أهل مفلق علن إن ننستنا له مغفرا بملن منفان تمالا فبدل الذين ظلموا قولا غير الذي قيل لهم يملوا يهننه النزاع بدلنا يهون سوج كتبالوت قال ليلة تناقوا يعني انقريها الله تقطعنا فأنزلنا على الذين ظلموا رجزا من السماء النزاع بدلنا يهون سوج لاي كسماء مكسفتنا وردنا باتشويلة بما كانوا يفسقون أمزعني أبو هنا أتشو سبب الفسق هو الخروج عن طاعة الله عز وجل قال الله تزاز موطعتنا ما أمز ما لتنا فسق مبالو بزا سبب هنا نور الربات شو إلال الله كما كسفتنا كقطعته يتبقا برحمته ينكباكبا إذا ريون درس زلاي إنك ومؤلن تياكي وجك الله ما تجيك تجلال الله وآخر دعوانا عن الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه ما يكفي جزاك الله خير الجزاء أستاذ جعله الله عز وجل في ميزان حسناتك يوم القيامة أطال الله بقعك على عمل الصالحات إن شاء الله وندمنا هذا الشنقري أهم بتمارك التفسير لي إياك يا الله شو خلو بلو جاتشونا وتتاتشو طيقو أستاذ نيهو لاتت إياك يا الله يا هنم من يولي جمر يا مجمرة وزو سورة البقرة قطر أربعة زتين لاي يذبحون أبناءكم يميلوا سورة العرب قطر متواربة عند لاي يقتلون أبناءكم بلوتال رسو آيات قرثوة نبر قدم قن كيف التوفيق زيبوة لاي يذبحون أنا ويميلوا زاوة لاي دمو يقتلون إلا إهي عندن يوت إياكينو ليلو هلتن يو دمو قطر أمسى هلت لاي ثم عفونا عنكم من بعد ذلك كذي وهلا لن أنت إكرا لنا تسيل الناس توبة قبتو نبر ويسيا لتوبة نو يسروا تسرى شرك كفونا يا الله مشركنا يمرم توبة كالقبة انديت الناس عفو تالك قصات شو شرك تقبار لي ودكو سال بمن سببنا يتماروت ويم عفون يا فين يتمي لونا مايك فري السلام عليكم ورحمة الله وبركاته جزاكم الله خير أستاذنا نيت إياك فاقتلوا أنفسكم سيلاتشو يه اسبساتشو يتغزوت يالتغزوت يتغزوت النو يمياسيزو يالو ذلكم خير لكم عند بارئكم يه قديايو يسراو نسراو يالسراو نسراو مقديلو አላህ ዘንዳ ተወንጀል ያጠራቸዋል ማለት ይሄን ምን ረዳው ከዚህ እስበሳቸው ፈቅቱሉ ነው እንደዚህ የሚያዘው ያው ራስን ራሱ ማጥፋትን ወንጀል ይሆናል ለማለት ነው ወይም መግደል አይችልም ለማለት ነው ወይም ደግሞ ያልተገዛው የተገዛውን ሲገድለው ህጋቸው ይሄ ነበር ለማለት ነው ሳሁን ዛሬ አንድ ሰው ነገደለ ሰው ቂሳስ እንላለን ምሳሌ በህግ በሸሪዓችን በቁርአን በዛሬኛ ባለንበት በሙሳ ጊዜ ግን ያልተገዛውን የተገዛው ያልተገዛውን መግደሉ ነበር ህጉ ለማለት ነው የዝምራዱ እዚች ላይ ስላልገባን ይዘኩን ወخير ማይክ ፈሪ بسم الله بسم الله، الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. عند موتشي توتش عند وجنوتش. جزاك الله خير جزاء أستاذنا أحمد الدين. الله يجمر اللط، الله يرمينا في أستوت، الله ياكو يقول لأستاذنا. እንግዲህ ያው መቼም ከሆነ ጥያቄ የሚጠይቀው ጥሩ ነች ወይስ ጥሩ አይደለም እኮ እንትን እያልኩ ነው። ያው መተንፈሴ አይቀርም፣ ያው ዝም ካልኩት አመኛል ብዬ ነው ኡስታዝ። ኢንሻአላህ እኔ ጥያቄ በፍርዖን ላይ ነው። ፍርዖን ናነቱላ አለውም ያው እሱ አና ረበኩም አላ ስል ይህ ፍርዖን ዝርያው ምንድን ነው ኡስታዝ? ከየት የመጣ ነው? ወይስ ከአደም አለይሂ ሰላቱ ወሰላም ከአባታችን ነው የተወለደው እሱስ? ወይስ እንዴት ነው? እኔ ሰውዬ እንዴት ነው ትንሹ አልገባኝ። እዚህ ላይ ትንሽ ገለጽ የምታደርጉልኝ። ሁለተኛ ደግሞ ሙሳ አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ እኔ ማየት አልችልም ስለው ያ ጋራ ሲያሳየው ይህንን ንግግር ራሱ እንዲሁ በቁርአን የወረደ ነው ወይስ እንዴት ነው? ሳያየው ነው ይህንን ግልጽ የወጣው? ትንሽ እዚህ ላይ ማብራሪያ ብስቱልኝ ኢንሻአላህ። ጀዛኩም ላሁ ኸይር። እኔ ማየት አትችልም ይህንን ጋራ ስት ይህንን ጋራ እንደዚህ ተክርክሶ ስደነግጥ፣ ከዚህ ላይ ደግሞ ያው ለእኛ አላህ ማየትን እንደማልችል ነው የምንወስደው ወይስ እንዴት ነው? ኢንሻአላህ ጀዛኩም ላሁ ኸይር። ማይክ ፍሪ። አፉ በለኝ ኡስታዝ። ጥያቄ እንግዲህ ያው እንትን ከሆነ ያው ትንሽ አእምሮ ውስጥ ስላለው ነገር ነው መናገር የፈለብኝ። ማይክ ፍሪ። ኦኬ፣ መልካም። እንግዲህ የደረሱኝ ጥያቄዎች የሰማችኋቸው ናቸው። የመጀመሪያው የአቡ ሀይደር ጥያቄ ዩዘቢሑን ዩቀትሉን የሚለው ምን ተዓሩድ አለው እና ከይፈ ልጀምዕ ማለት አስፈለገ የሚል ጥያቄ ያለኝ ራሴ ለወደሱ መልሰው። ዩዘቢሑን ማለት ያው ያርዳሉ ማለት ነው። ዩቀትሉን ማለት ይገላሉ ማለት ነው። ሙባለጋ ሁለቱም ላይ አለ። የዝበሑን የቅትሉን ማለት ተው ዩዘቢሑን ዩቀትሉን አለ። እንግዲህ ግድያው በማረድ ነው ማለት ነው። አንዱ አንዱን ያብራራል እንጂ ምንድን ግጭት አለው እዚህ ቦታ ላይ ማለት ነው። ታብራራዋለህ አንተ በኋላ። እኔ ልጨርስና ጥያቄ ያልገባኝ ከሆነ ማለት ነው። ሌላኛው ጥያቄ ሱመ ዐፈውና ዐንኩም ሚን በዕድ ዛሊክ የሚለው እነኚህ ሰዎች የሰሩት ሽርክ ከሆነ እንዴት አላህ አፉ አደረገላቸው? አላህ አፉ ያደረገላቸው ከቶበቱና የሚጠበቅባቸውን ቁርባንም ካቀረቡ በኋላ ነው። ያው ራሳቸውን ለመገደል አዘጋጅተው አቀረቡ ነው የሚሉት። አላኩል ሐል ተውባ ተገኝቷል። ምክንያቱም ወኢዝ ቃለ ሙሳ ሊቀውሚሂ ኢነኩም ዘለምቱም አንፉሰኩም ቢኢትኻዚኩም ልዕጅለ ፈቱቡ ኢላ ባሪኢኩም። መጀመሪያ ተውባ ነው ጥሪ የቀረበላቸው። ፈቅትሉ አንፉሰኩም ዛሊኩም ኸይሩ ለኩም ዒንደ ባሪኢኩም። ከዚያ በኋላ ነው ፈታባ ዓለይኩም የሚለው። ያ ተውብቱ ተባሉ ተቀበሉና አላህ ስብሐነሁ ወተዓላ ተውባ አደረገላቸው ነው እንጂ በሽርክ ላይ እያሉ እንዱ ተነስቶ አላህ ለማንም ሰው ምህረት አያደርግም። ግን ተውባ ካደረገ ማንኛውንም ሙሽሪክ አላህ ይምረዋል። ፊማ የተዓለቁ ብሽርክ ያለውን ማለት ነው። ሌላ ደግሞ ጥፋት ካለው እሱ ራሱን የቻለ ነገር ይሆናል። አላ ኩሊ ሓል ኢና አላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ የሚለው አያ ሙሕከማ ነው። ሽርክን አላህ ይቅርታ አያደርግም። ከዛ ውጭ ያለን ግን ይቅርታ ያደርጋል። ግን ሽርክን ይቅርታ የፈለገ ሰው መጀመሪያ ከሽርኩ ላይ ኢቅላዕ ማድረግና ለአላህ ተውባ ማድረግ አለበት። ያንን ስላደረጉ ነው የማራቸው ማለት ነው። ሌላው ጥያቄ ምንድን ነው? ፈቅትሉ አንፉሰኩም የሚለው ሌላን ሰው የሚል ከምን ተገኘ? ራሳችሁን ነው ዛሂሩ የሚለው እና ራሳቸውን ሳይሆን ያመነ ያላመነውን የሚል ነገር ከየት ተገኝቶ ነው እንዲህ ብላችሁ የፈሰራችሁት የሚል ነው። ጥያቄው ጥሩ ነው፣ ግን ይህንን ሁሉም ሙፈስሮች የሚስማሙበት አንዳችም እክትላፍ የሌለበት ነው። ከሰሓባ ጀምሮ ይህንን ነው የሚሉት። ሙጃሂድ ብኑ ጀብር ከታቢዎቹም፣ ከሰይድ ብኑ ጁበይር ሌሎችም የሚሉት እንደዚሁ ነው። አሊ ብን አቢ ጣሊብ፣ አንቀታዳ يعني السدي جمهور السلف يهدوبت يهننو نو فاقتلوا أنفسكم مالت يهنو عندو يهنو ليلا ودقمو أنفس ميلو بقرآن است يا عند دين تكتاين عند عند نفسي قطرال بتدقى قامين هم الناقين لمثال قصة الإفك لاي من الال لولا إذ سمعتموه ظن المؤمنون بأنفسهم خيرا له عشان يعمو جزيم على إنه إن دي هاي نتورى يسسمو مؤمنوش براسات تولاي لمن خير على قمتهم براسات تولاي سوء الظن يصدروا يلوم بإخوانكم مالتنا يتفلقوا نزي متاموا اتشو سووج إن أنت متسلوطين يسار اللو بلاتشو إن دي تقمتها اتشو مالنا وده في تم زو سورة البقرة وست يبني إسرائيل قصاص الناقر ثم أنتم هؤلاء تقتلون أنفسكم وتخرجون فريقا منكم من ديارهم إلى تقتلون أنفسكم مرة تقتلون أهل دينكم نونجي راس هاتشون أيضا لم يقدروا تفلو بزو انقريه وابي نقروشن تكاكسو أنفسكم يالو ورس هاتشون راس هاتشون ياندان دوسون ديقل أيضا لم نوم بلوث كذا تنسيتشينو مالا نوم ليلو تياكي من النوم ملو قال دعوة يتياكو تياكي نو راسم أتروتشن إجابة جلتنا يتياكو لمن ندعنا تياكي تياكي الله تشون دال بال يالا مالا نو فرعون يا عدم زريانا واو ساولو قبس آوي نو قبس ينبرو هزب قبط بالال يا عماليك زريانا تشوتا بلو تقلصان يهي بك الله لو يهونه سونه بني آدمنا نبي الله موسى عليه السلام الله حتى ينم سلاچو سوچ الله ما يتاي چلوم وي ايهኛው ጥሩ ጥያቄ ነው መልሱ ግን ሰዎች እዚህ ዱንያ ላይ ባሉበት ሁኔታ አላህን የማየት አቅም የላቸውም ነው እዚህ ዱንያ ላይ ስንኖር የተወሰነ አቅም ነው የተሰጠን ሩዕየቱላህ ደግሞ አላህ በሐዲስ እንደመጣው ነብይ ሰለላሁ ዐለይሂ ወሰለም ለው ምንድን ነው የሚለው እፊቱ ላይ ያለውን ሒጃብ ቢገልጸው ለአህረቀت سبحات وجهه ما انتهى اليه بصره الى كبار ነገርና ሊቃጠል እንደምችል ሁሉ ይገልጻል እንግዲህ እኛ ልንገልጸው ከምንችለው ከሰው አቅም በላይ ነው ነብይ አላህ ሙሳ ሊቋቋሙት አልቻሉም ወድቀዋል ያውም አላህን አይተው ሳይሆን ተራራውን አላህ ተገልጾለት ድቅቅ ብሎ አፈር ዱቄት ሲሆን አይተው ነው وخر موسى صعقا ሚለው እንዲህ አይነት ነገር ስታይ ማንንም ሰው ደነግጣል ማናችንም አንችልም ሁላችንም ደግሞ ከሙሳ በጣም በታች ነን ስለዚህ አቅም የለንም ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ለይለተ እስራ ይወጡ ጊዜ አላህን አይተሃል ወይ ብለው ጠይቀዋቸው ኑሩን አና አራ እንዴት ለየውኔ አቅም ያደለም ያሉበት ሐዲስ في صحيح مسلم ተዘግቧል ያ ማለት ግን አላህ ፈጽሞ አይታይም ማለት አይደለም ነገ አላህ ሙእሚኖች እንዲያውት ዲያውት ይፈቅዳል ግርዶሹን ያነሳል ያዩታል ነብይ ሰለላሁ ዐለይሂ ወሰለም አንቢያዎች ሲዲቆች ወሃዳዎች ከዛም ያንዳንዱ ሙእሚን ደግሞ እንዳቅሙ የሚጋረደው አንድ ካፊር ብቻ ካፊር የሆነ ሰው ብቻ ነው ከላ انهم عن ربهم يومئذ لمحجوبون ብሎ እንደገለጸው ቁርአን ላይ አላህን ማየት እንደሚቻል ይገልጻል አላህ ይወፍቀንና ለዚህ እድል ያብቃን ምንድነው የሚለው በ سورة القيامة مثلا وجوه يومئذ ناظرة إلى ربها ناظرة في توجه الزان التي فكنا اتشو ودقيت اتشو من ملكة هالو إلى ياوت هالمالنا بحديث درجة يعني بزو حديث ما بزي معنى متو متواتر درجة يدرسنا من ذلك قوله صلى الله عليه وآله وسلم إنكم سترون ربكم كما ترون القمر ليلة البدر ጌታችሁን ታዩታላችሁ። ጨረቃ በአስራ አራተኛው ቀን እንደምታዩት ሁሉ ሀል ተዳሙነ ፊ ሩእየቲሂ ሀል ትዳሙነ ፊ ሩእየቲሂ፣ ጨረቃውን ለማየት መገፋፋት ይኖራል ወይ? መቸገር ይኖራል ወይ? ምንም ችግር አይገጥመንም ጨረቃ ለማየት እንኳን በአስራ አራተኛ ቀኗ ሙሉ በምትሆንበት ቀን ቀርቶ ከዛም በፊት ይታያል። ስለዚህ አላህንም ለማየት ቦታ ተጣቦ ፈቅ ብልልኝ ብላችሁ የምትቸጋገሩበት ሳይሆን ሁላችሁም ካላችሁበት ሆናችሁ እድሉ ይሰጣችኋል የሚል መልእክት አስተላልፈዋል። ይሄ ሀዲስ ሙተዋትር ደረጃ የደረሰ ነው። አላህን ሙእሚኖች ያውታል፣ ግን አሁን አይደለም ወቅቱ፣ አልተፈቀደላቸውም ማለት ነው። የደረሱኝ ጥያቄዎች ይህንን ይመስላሉ። አቡ ሀይደር እንግዲህ አልገባኝም ጥያቄ መሰለኝ፣ ተዓሩድ ያለው መስሎ ስላልታየኝ ማለት ነው። ሌሎች ጥያቄ ያላችሁ ቀጥሉ። ማይክ ፍሪ። السلام عليكم ورحمة الله وبركاته. سمع الله شيخنا، جزاك الله خير الجزاء. اني تنش دقنقر يا لن استاذ، اهون يا موسى هزبوش النسونا شوي انتن برهالاي اربع امت الله يا عبتاتنا شوي ከሙሳን የተቀበሉት ቤተ መቅደስ ገቡ ወይ? አንድ ላይ ነው ከሙሳ ጋር በረሃ ላይ የአርባ ዓመት የተንገላተቱት? ሁለተኛ ጥያቄ ደግሞ እነኛም ከነኛ ሰዎች ናቸው አሁን ሰባ ሽማግሌዎች ጡረ ሲና ሄደው አላ ገላቸው እንደገና በነቢ ሙሳ ልመና ተነስተው አሁንም ቤተል መቅዲስ ትእዛዝ ተሰጥቷቸው ቤተል መቅዲስ ሲገቡ እንደዛ አላ ያዘዛቸውን ትተው በእንትናቸው የገቡት እነሱ አንድ ናቸው ወይስ ሌሎቹ ሞተው ሌላ ሰው ተፈጥሮ ነው ወይስ እነሱ ብቻ እነሱ ናቸው ያ የመጀመሪያው ሰዎች ናቸው? ኡስታዝ እዚህ ላይ አልገባኝም። ወኢዛ አያ 55 እና እስከ 57 መሰለኝ ኡስታዝ። ኢንሻአላህ ጀዛከ ላህ ኸይር አልጀዛ። ብስሚላህ ኑስራ እህታችን ማይክ አልያዝሽም፣ እየጠበኩሽ ነበር። ኡስታዝ ጀዛከላህ ኸይር ተመልሶልኛል። ያው እኔ መጠየቅ ፈልጌ የነበረው ዘብሕና ቀትል ማዕናው ስለተለያየ የመጀመሪያው ላይ ያርዳሉ ይላል፣ በዛኛው ሱራ ደግሞ ይገድላሉ ስለሚል አንዴ ማረድ አንዴ መግደል ነበር ስራቸው ወይስ ዘብሕ ቢማዕነል ቀትልም ሊመጣ ይችላል የሚለውን ከእርሶ ለመስማት ስለፈለግኩ ነው እንጂ ያው የአላህ ቃል ምንም አይጋጭም። ሁለተኛው ላይ ደግሞ ያው እንትኑ ተውበት በማድረጋቸውና ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለው ላይ በዛ ሰበብ ያው አላህ እንደማራቸው ያለ ተውበት እንዳልሆነ ነግረውናል። ሹክረን። ግን እዚህ ላይ ኡስታዝ ጥያቄ አለኝ። አንደኛ በእነሱ ሸሪዓ መሰረት ተውበት ብቻውን በቂ አልነበረም ማለት ነው? መግፊራውን ለማግኘት ቀትለን ነፍስም ነበር ማለት ነው? ሁለተኛው ደግሞ እዛው ላይ ዛሊኩም ኸይሩን ለኩም ዒንደ ባሪኢኩም ፈታበ ዓለይኩም የሚለው ላይ ሌላ ማዕና መውሰድ አይቻልም? ፈታበ ዓለይኩም ቢማዕና ነስኽ ተደርጎ ከፊላቸው ከፊሉን ንጹሁ አጥፊውን እየገደለ እያለ በዛው ሙስተሚር እንዳይሆን እስከ ተወሰነ ደረጃ ሄዶ አሁን ይቅር እንዳላቸውና በቃ እንደተነሰኸ ለተቀሩት በይቅርታ እንደታለፈላቸው የሚለውን ማዕና አይሰጠንም ወይ የሚለውንም አብሬ መጠየቅ ፈልጋለሁ። ማይክ ፍሪ። አንድ ወንድም ያለ እዚህ ጥያቄ ከኔ ጋር ቀጥል። ሰላም አለይኩም ኡስታዝ። የኔ ጥያቄ በኒ እስራኤሎች ከሚያደርጉት ድርጊት አሁን ተነስተን ስናይ ለምሳሌ ብዙ ነገሮችን አላህ ፊት ለፊታቸው ኸይራቶችን እያደረገላቸው ብዙ ከጥላት እያዳናቸው ታይተው የማይታወቁ ተአምራቶችን በሙሳ ምክንያት እያሳያቸው ለራሱ መልሰው እንደዛው ደግሞ ይደርቃሉ። አላህ መልሶ ደግሞ አፉ ይላቸዋል፣ መልሰው እንደዛ ይሆናሉ። እነዚህ ሰዎች ይህን ያክል አላህ ተንከባክቧቸው ሁል ጊዜም እንደው አላህ እስከ መጨረሻ ድረስ እየማረ እንትን እያለ ያስተካከለ የተከታተላቸው ነገር የእነሱ የነብይ ዘር ስለሆኑ ነው ወይስ ዘራቸው የተባረከ ስለሆነ ነው ወይስ ይሄኛው እኛም ላይ አለ ወይስ እኛ ስላላወቀ ነው ይሆን በምንሰራው ስራ አፉ በሚለን በምናደርገው ነገር ሁሉ አላህ ይሄን ነገር አፉ እያለ ያለፈን ግን እኛስ እንደው መብታችን ነው ብለን እንደው ተዘናክተን ስላለፍ ነውና ስላስተ አላህ በላያችን ላይ ያደረገውን ጸጋ ስላልገመገም ነው ይሆን ይሄ ነው ጥያቄ ማይክ ፍሪ السلام عليكم ورحمة الله وبركاته انا توسنو تياكيوچن تكبيالو هتاچين يتيكچو 40 سنة 40 عامت يتنكراتتوت سوچ موسى ما برواچو نبرو ويس انديت يميل نو او موسى هارونم ابرو تنكراتوال ነገር ግን ለሙሳና ለሃሩን ኒዕማ ነበረ ለሌሎቹ ደግሞ ቅጣት ነበር ይላሉ እንዴት ቢባል ሙሳና ሃሩን ይፈልጉት የነበረው ህዝባቸውን በተሰጣቸው መመሪያ ላይ ተርቢያ የሚያደርጉበት መልካም አጋጣሚ ነበር ያ ነገር በ40 አመቱ ዙረት ውስጥ ተሳክቶላቸዋል ምክንያቱም ከሌላ ኡመት ጋር አይቀላቀሉም ነበር ብቻቸውን ናቸው አሉት እነዚህ የሳቸው አጥባዕ በዛን ጊዜ እንግዲህ አዲሱን ትውልድ በአግባቡ ለመቅረጽ እድል ተፈጥሮላቸዋል ማለት ነው አዛውንቶቹና በደንብ መመሪያው አልገባቸው ብሎ እንግዲህ አዲሱ የተወሰነ እድሜ ከሄደ በኋላ በአንድ ፊክራ ላይ በኋላ መቀየር ይከብደዋል አላመለት ለአሽያኽ እያሉና አቡ ጣሊብ በሞቱትም ይሄ ችግር ነው እነቱን ያወቁትም ጭምር ማለት ነው እና እነኚህ ሰዎች ተቸግረው በዛ ሁኔታ እንግዲህ አንድ ባንድ ይያሉ አለቁ ማለት ነው ትላልቆቹ ቁርአን ግን ታሪኩን ሲነግረን የአንድ ኡማ ታሪክ ስለሆነ አያይዞ ነው የሚነግረን እኛ ከዛ ድክመት እንድንማር ጠንካራ ጎንም ካለ ከዛ እንድንማር ተፈልጎ ነው ታሪኩ የሚተረከውና ማለት ነው 40ዎቹ ማለት ነው 70ዎቹ የተመረጡት ደግሞ ከነዚህ ሰዎች መካከል ነው የተመረጡት አዎ ምክንያቱም ወደ ቲህ ከመግባት በፊት ነው የተውራት መሰጠትና በቀጠሮው መሰረት 40 ቀን ቆይቶ ወደዛ መሄዱም ፊፈተር ቲህ ሳይሆን ከዛ በፊት ነው በሚለው ከሄድን ማለት ነው በዛው ዘመንም ቢሆን በመጀመሪያው አካባቢ ሊሆን ይችላል ምክንያቱም ያ ኡማ ኪታብ ያስፈልገው ነበር ራሱን የቻለ ኡማ ሆኗልና በማንም አካል ስራል ነበርም ለዛ ሲባል ተውራት ተሰጣቸው ተውራትን ይዘው ሲመጡላቸው ደግሞ የጃሂልያው ርዝራጅ ውስጣቸው ስለነበረ ያልሆነ ነገር ውስጥ ገብተው ይፈናምልቆ ውስጥ ሲጠማዘዙ አዩአቸው ነብዩላህ ሙሳ አለይሂ ሰላም እንግዲህ ያደረጉትን አድርገው እንደገና ሽማግሌ ዘህና ተባሉ ይሄ መጀመሪያ ላይ የተከሰተ ነገር ነው ውሎ አድሮ ደግሞ ወደዛ ዝመቱ የተባሉትም መጀመሪያው ነው ዘመቻውን እንቢ ሲሉ ነው ይሄ ቅጣት የመጣባቸው ከዛ በኋላ እንግዲህ በ40 አመት እድሜ ውስጥ ብዙዎቹ አዛውንቶች አልቀው አዲስ ትውልድ ተፈጥሮ ያ ትውልድም ራሱ በተውራት ተርቢያ አገኘ ማለት ነው አሁን እንደገና ተዛዙ አልተሻረም ነበርና ወደ ቤተል መቅደስ ሂዱ የሚለው ያንን ለማሳካት እንግዲህ ትግሉ ቀጠለ ወደ ነብዩላህ ወደ ቤተል መቅደስ ነብዩላህ ሙሳ ህዝባቸውን ይዘው እነ ዮሻዕ እና ያን ወጣት የነበሩት ራሱ የጦር መሪዎች ሆነው መንገድ ቀጠሉ በዚህ ሂደት ውስጥ ነብዩላህ ሃሩን አልፈዋል ይባላል የታሪክ ሰዎችና የተፍሲር ሊቃውንቶች ይሄን ይላሉ አላሁ አለም ነብዩላህ ሙሳ ግን ጦሩን መርተው ቤተል መቅደስን ድንጋይ ቢወረውሩ ለመምታት የሚችሉበት ቅርበት ከደረሱ በኋላ ነው የሞቱት ይላል ፍሰሂህ ነው የመጣው ይሄ በቡኻሪ የተዘገበ ነገር ነው ሪሚየተን ቢሐጀር አንድ ድንጋይ ቢወረወሩ ቤተል መቅደስ ላይ ማረፍ የሚችል ርቀት ሲደርሱ ነው ሩሃቸው የወጣውና ከዛ በኋላ የቀረውን ሰው ይዞ ወደ ቤተል መቅደስ የገባው ማለት ነው ግን እዚያም ውስጥ እንግዲህ ጥሩ ያልሆኑ ወይም ደግሞ በትክክል ታዛዦች ያልሆኑ ግርጭርጮች ነበሩና ሕጠቱን እያላችሁ ግቡ ቢባሉም ሕንጠቱን ወይም ሐበቱን ፍሻዕራ እያሉ የገቡ ሰዎች አሉ። በዛ የተነሳ አላህ ሪጅዝ ላከባቸው። ሪጅዝ ማለት ወባ ወረርሽኝ ማለት ነው ይላሉ። እንደ ኮሌራ እንደ በሽታ አድርጎ ሲያበቃ ብዙ ሺህ ሰዎች በዛ ሰበብ ለማለቅ ችለዋል። የተያያዘ የአንድ ህዝብ ታሪክ ስለሆነ የመጀመሪያዎቹ ሲያልቁ ሌላው እየተካ የተከሰተ ነገር ነው። ሙሳ አለይሂ ሰላም ራሳቸውም ወደ ቤተል መቅዲስ አልገቡም ቀረቡ እንጂ ማለት ነው። እዛ በሆን ኖሮ አሳያችሁ ነበር ቀብሩን ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም عند الكثيب الاحمر لو كنت ثمت لاريتكم قبره ይላሉ። እዛ አካባቢ ነው እሳቸው ያረፉት ማለት ነው። እንግዲህ ጥያቄሽ ገብቶኝ ከሆነ ይሄን ይመስለኛል። ሌላው ዓለም ተኩን ተውባ ካፊያ ተውባ በቂ አልነበረም ወይ? ተውባ በቂ ነው ካለ አላህ በቂ ነው ይላል። አለዛም ደግሞ በእኛ ሸሪዓም ቢሆን ሙርተድ ቀትል አለኩ። እነኚህ ሰዎች ሙርተዶች ናቸው። ሙሳ አለይሂ ሰላም ያንን ነገር እንደነ ማን በደለ ዲነሁ ፈቅትሉ في صحيح البخاري አለ ሐዲስ ነው። እንኳን ባለፉት ኡማ ቀርቶ በእኛም ሸሪዓ እርትዳድ ሲፈጠር ሊከሰት የሚችል ነገር ነው። ያንን ተውባም አድርገው እያለ ተውባቸው ይሄንንም ጭምር ያካትታል ማለት ነው። በርግጥ ሙርተድ ተውባ ካደረገ አይገደል በእኛ ሸሪዓ በዛው ላይ ኢስራር ያደረገ እንደሆነ ነው። ኢዛ ለም የቱብ ያልከው አዎ ተከከለ ነው። ከዛ በኋላ ነስኽ በሚል መፈሰር አንችልም ወይ? አዎ ይቻላል። እሱ ለዛ ተቆሏል። መጀመሪያውኑ ሰረዘባቸው ሚል አለ። መጀመሪያውኑ ምንም አይነት የምጋደል ነገር ውስጥ ሳይገቡ በፊት አላህ Subhanahu Wa Ta'ala ታረቃቸው አይደለም። እነሱ ተውባ አድርገው ኢባዳ ያደረጉ ሰዎች እጃቸውን አጣጥፈው ቁጭ ብለው ኢባዳ ያላደረጉ ሰዎች ደግሞ እንዲገሏቸው ታዘው መጨከን ሲያቅታቸው አላህ Subhanahu Wa Ta'ala ዳመና ነገር አምጥቶ አጨልሞባቸው አይንም የለኝ ግድም የለኝ አይነት ነገር ዝም ብለው እየመጡ በዛ ሁኔታ የተወሰነ ሰው ካለቀ በኋላ አሁን እንግዲህ ያዘዝኳችሁን እስከዚህ ድረስ የምትፈጽሙ መሆኑን አውቃለሁኝና ለቀሩት ይቅርታ ብያለሁ ለተገደሉትም ይቅርታ አድርጌያለሁ ብሎ እንደ ሸሂድ እንዲቆጠሩ አላህ አደረገላቸው ነው የሚሉት። ፈአላሁ አዕለም። ሌላው የበኒ እስራኤል ይሁሉ እንክብካቤ የነብዮች ልጆች ስለሆኑ ነው ወይ ለምትለው፣ የነብይ ልጅ ያልሆነ የለም በኒ አደም ውስጥ። አጠቃላይ የነብይ ልጆች ነን። ምክንያቱም አባታችን አደም ነብይ ነው። ከዚያ በኋላ ደግሞ አሁን ያለው የሰው ዘር የነብዩላህ ኑህ ዘር ነው ቢያንስ ቢያንስ ማለት ነው። ወጀአልና ዙርየተሁ ሁሙል ባቂን ነው የሚለው አላህ በቁርአን። የሱን ዙርያ ቀሪዎች አደረግናቸው። የኢብራሂም እና እስማኤል እንኳን ልጆች ባይሆኑ የአደም እና የኑህ ልጆች ናቸው። ስለዚህ ሁሉም የነብይ ዘር እየሌለበት ከቶም የለም የሰው ልጅ ሆኖ ማለት ነው። ግን ይሄ ትርጉም የለውም። እነሱ አንቢያዎች ልጆች ነን ብለው የሚቆሩትን ነው አላህ Subhanahu Wa Ta'ala ምንድነው የሚለው فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات راساቸውን ይበደሉ አሉ። መሐከለኛ የሆነ አለ፣ በخير ቀዳሚ የሆነ አለ። ዘር አይጠቅምም። ምናልባት የሚጠቅመው በኢማን መከተል ካለ ነው። እንኳንስ ይሄን ያክል የራቀ ዘር ቀርቶ እዛው የአብራካቸው ልጅ ነብዩላህ ኑህ አለይሂ ሰላም ያ ቡነየ ርከብ መዓና ወላ ተኩን መዓል ካፊሪን ከኛ ጋራ መኪና ማን ነው መኪና አልኩኝ አፎን ከኛ ላይ መርከቡ ላይ ወጣ ከካፊሮች ጋር አትሁን ብለው ሲሏቸው ሲሉት ልጁን ሰአው ኢላ ጀበል ያስሙኒ ምን ማ አንተ ከምታስፈራራን ውሃ ለመከላከል ወደ ሆነ ተራራ ጠጋ አላለሁኝ አላቸው። እንዱ እየተነጋገሩ ውሃ እንደዋጠው ውሃ ለበይነሁም አልመውጁ ፈካነ ምን አልሙግረቂን ይላል። የነቢይ ሚስት መሆን የሉጥና የኑህን ባለቤቶች እንዳልጠቀመ አላህ ነግሮናል። ضرب الله مثلا الذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتاهما فلم يغني عنهما من الله شيئا. ያ ሳይሆን አላህ እንክብካቤውን ለማንም ሰው ነው ያደረገው ለኛም ጭምር ምህረቱንም እየለገሰ ነው ያለው ምንድነው አላህ በቁርአኑ ነግሮናል ወይዕፉ عن كثير ይላል አብዛኛው ነገር በይቅርታ እንደሚያልፍ ነው የሚገልጸው ولو يؤاخذ الله الناس بما تركوا بما كسبوا ما ترك على ظهرها من دابة سوچ بسرت نجر يازم ያረጋቸው ቢሆን ኖሮ በመድር ላይ ተንቀሳቃሽ አይኖርም ነበር ግን አላህ ይቅርባይ ስለሆነ ይቅርታ ያደረገ ያልፋል ሰዎች ደግሞ ይዘናጋሉ በዛ የተነሳ ቅጣቱም ይመጣል ተመሳሳይ ነገር ነው በርግጥ በዛን ዘመን ለየት የሚያደርግ ነገር መሐከላቸው ብዙ አንቢያዎችን በመላኩ ነው አላህ Subhanahu Wa Ta'ala ይሄንን ደግሞ واذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤتي أحدا من العالمين بلو نبي الله موسى وآتاتم هو قال سؤال لو كانوا تشاجم أو يوبقهن بما كسبوا ويعفو عن كثير لال ويعفو عن كثير ولو يؤاخذ الله الناس بما تركوا ما ترك ولو يؤاخذ الله الناس بما كسبوا ما ترك على ظهرها من دابة الله سبحانه وتعالى سوچن بسرت نجر كله ميز بيون نورو بمدر لاي تنكساكاش ايتو منبر جن بزون بيكرتا نو ميالفو قطات سيامت امكو كبزون يلوج معقل بتوسنوت نو وهو الذي يقبل التوبه عن عباده ويعفو عن السيئات ويعلم ما تفعلون ويستجيب الذين امنوا وعملوا الصالحات ويزيدهم من فضله وما اصابكم من مصيبه فبما كسبت ايديكم ويعفو عن كثير يا اهل الكتاب قد جاءكم رسولنا يبين لكم كثيرا مما تخفون من الكتاب ويعفو عن كثير بظن انغري ويعفو عن كثير يا لم يقلصونا يا بني اسرائيل ميزا ايدلم الله لهلم يمهرت برو كفتنا ان الله يبسط يده بالليل ليتوب مسيء النهار ويبسط يده بالنهار ليتوب مسيء الليل نو ليس يطفى الدرق قد يثبت زند الله يجن زرغتو ይቀበለዋል ቀን ሲያጠፋ ያዋለ ለሊት ይመለስ እንደው አሁንም እጁን ዘርግቶ ይቀበለዋል ሁሌም ረህመቱ ለማንኛውም ባሪያው ክፍት ነው ማለት ነው የነሱ የተለየ እንትን አይደለም ይልቁንስ የነሱ ለየት የሚያደርገው መሳኢብና በላያው በጣም ከባድ ነው ወደ ዘንጆሮ ወደ አሳማ ወደ ተለያየ እንሰሳ جعل منهم القردة والخنازير وعبد الطاغوت اولئك شر مكانا በማለት በብዙ መልኩ ነው የገለጸውና ለነሱ የተለየ ነገር የተደረገ መስሎ አይታየን ማለት ነው በቁርአን ከተጠቀሱት ነገሮች ውጪ خير እንግዲህ እስካሁን ያሉት ጥያቄዎች ተመልሰዋል ሌላ ጥያቄ ማይታየኝም በዚሁ እንሰነባበታለን የሳምንት ሰው አላህ ይለን ዘንድ የለምንና ተስፋ ያደረግን አኺሩ ዳዋና አን አልሐምዱሊላሂ ረብል ዓለሚን والسلام عليكم ورحمة الله تعالى وبركاته وعليكم السلام وايه بمعنى يعني واذكر الوقت معناتنا جيزين استاوسو يالنا جيتاچن الله لبن اسرائيلوچ نجيناكم باداناچو غزي من آل فرعون كفرعون بيتسبوچ يعني كسراويتونا كتكتاوچو شومامنتوچو بالسلطاناتوچو طقات ياترفناچو غزي ولتاچنن استاوسو يسومونكم النسو يمياكم سواتشو سيهونو سوء العذاب الجيك يكفى يهونا قطعة يكفى يهونا قطعة يمياكم سواتشو سيهونو باترفناتشو باداناتشو بذي استوسو من دون نبريه الجيك يكفى قطعة يذبحون أبناءكم وانروش لجوتشاتشوهن በያለመጠን እጅጉኑ የሚያርዱ ወይም የሚገድሉ ሆነው ወይስተህዩን ደግሞም የሚተው ኒሳአኩም ሴቶቻችሁን ያው ለሴት አዝነው ሳይሆን እነሱን ለባርነት ለአገልግሎት ይፈልጓቸዋል ማለት ነው ሴቶቻችሁን የሚተውና ወንዶቻችሁን እጅጉኑ የሚገድሉ ሲሆኑ እኛ ግን ያዳናችሁን አስተውሱ ወፊዛሊኩም ታዳ በዚህ ውስጥ አለ በየትኛው ሲባል ሁለቱንም ማዕና ያቀፋል አንድ እነሱ የናንተን ወንዶች መግደላቸውና ሴቶቻችሁን ባሪያ በማድረጋቸው ውስጥ ወይንም ደግሞ ሁለተኛው እኛ እናንተን ከዛ በኋላ በማትረፋችን ውስጥ ማለት ነው من አለ በላኡ ሚን ረቢኩም ከጌታችሁ ዘንድ የሆነ መከራ ፈተና አለ። አሁን በላ በማዕና መከራ ከፈሰር ነው የትኛውን ያቀፋል? እነሱ እናንተን ወንዶች በመግደላቸው ሴቶቻችሁን ለምርኮ በመያዛቸው ነው። ወይም ደግሞ በሁለተኛው በማዳኑ ካየነው ደግሞ በላኡም በማዕና ኒዕማ ማለት ነው። ጸጋ ከጌታችሁ ዘንድ የሆነ ቸርነት ጸጋል አዚም ታላቅ የሆነ ማለት ነው። ይሄን ጸጋዬን አስተውሱ። አሁንም ወኢዝ ጊዜን አስተውሱ። ፈረቅና ቢኩም በእናንተ ላይ የለየንና የከፈልን ጊዜ ምን አልባህረ ባህሩን ቀይ ባህሩን ማለት ነው። ፈአንጀይናኩም እናንተን አዳናችሁ 12 መንገድ በመክፈት ደረቅ በማድረግ እንደ ድልድይ እንድትሻገሩበት አድርገን አዳናችሁ። ወአግረጥና አሰጠምን አለ ፍርዓውን የፍርዓውን ሰራዊቶች በተሰቦቹን። ይሄን ስናረግ ደግሞ ወአንቱም ተንዙሩ እናንተ እየተመለከታችሁ በአይነ ስጋችሁ እያያችሁ ይሄንን እንድታደርጉ እንድታዩ ይሄን አረግን አተረፍናችሁ። አሁንም ወኢዛ ሁንም ጊዜን አስተውሱ። ወአድና ሙሳ ሙሳን በቀጠርነው ጊዜ በሲና ተራራ 40 ሌሊላ 40 ሌሊትን يعني ከነቀናቸው ማለት ነው 40 ሌሊትን ቀጥረነው ነበር። እኔን ያናገረ የተውራትን ህግ የተቀበለበት ጊዜ ሚያሳዘነው ግን ثم كذا متخذتم እናንተ ያዛችሁ ከሱ መሄድ በኋላ ማለት ነው በዚህ 40 ቀን ውስጥ ያዛችሁ አልዒጅለ ወይፈነን አምላክ አድርጋችሁ ያዛችሁ በአጥማሚው በሳሚርይ በኩል ማለት ነው። ሚን ባዕዲሂ ሙሳ ከሄደ በኋላ የአርባ ቀን ቀጠሮ ወአንቱም ዛሊሙ እናንተ ነፍሳችሁን የበደላችሁ ናችሁና። ኡመ ከዛም አፈውና አንኩም ከእናንተ ይቅራል። ሚን ባዕዲ ዛሊክ ከዚህ ሁሉ በኋላ ለዓለኩም ተሽኩሩን ጌታችሁን ታመሰግኑ ዘንዳ። ወኢዘ አተይና በሰጠንም ጊዜ አስተውሱ። ሙሳ ኪታብ ለሙሳ መጽሐፍንና ወልፉርቃን እውነትን ከውሸት የሚለይ ሆነው አጥፉ ሙተራዲፍ ነው ብለዋል ኡስታዝ። ያንኑ ማዕና ገላጭ ነው ሙጋይራ የለውም። ለሙሳ እውነትን ከውሸት መለየት የሚችል መጽሐፍን በሰጠነው ጊዜ አስተውሱ። ለዓለኩም ተህተዱን ትመሩበት ዘንዳ። ይሄን ሁሉ ያረግነላችሁ ነው ያለ አላህ ኒዕማን እየዘረዘረ ነው። ወኢዘ ቃለ ሙሳ ሙሳም ባለጊዜ አስተውስ ለቀውሚህ ለህዝቦቹ በወይፈናም ልኮ ላይ ሆኖ ተመልሶ ሲያገኛቸው አላህም እዛው በሲናይ ተራራ ላይ ሲነግረው ይሄን ነገር ያ ቀውሚ ህዝቦቼ ሆይ ኢንነኩም ዘለምቱም አንፉሰኩም እናንተ ነፍሶቻችሁን በደላችሁ ቢትኻዚኩም ወልዒጅል ወይፈንን ከወርቅ የተሰራ ማለት ነው። ወይፈን ሲባል የተወለደ ማለት አይደለም ከወርቅ የተሰራ ነው። ወይፈንን አምላክ አድርጋችሁ በመያዛችሁ فتوبوا تتصطاحوا تملسوا الى بارئكم ود فطارياچو ود جيتاچو فقتلوا انفسكم نفسوچاچون بدل كنانته كمحكلاچو بزيام لكولا يالتساتفو يتساتفوتن بمجدل معناتنو ذلكم يهاچو يه تگوار ماراگاچو خير لكم لنانته تشاله نو عند بارئكم جيتاچو زند فتاب عليكم اللهم تتصتملسلاچو تصطاحچون تقبل انه هو التواب السول باروچو تملاش الرحيم عزاينونا. وإذ قلتم هنا من دي بالاچو گزي استاوسو يا موسى انت موسى هوي ازي بوتا لا يتفلگوت سباوچو شماگلليوچ ناتچو نو ሁሉም በኔ እስራኤሎች ሳይሆኑ ከህዝቦቹ የተመረጡ ሰባ ሽማግሌዎች በሲና ተራራ ላይ 40 ቀን ቀጠሮ ነበረውና ጠብቁኝ ብሏቸው ጌታውን ሄዶ አነጋግሮ ተውራትን ተቀብሎ ሲመጣ እነሱ ምን አሉት? እንዴ ባላችሁ ጊዜ አስተውሱ ያ ሙሳ አንተ ሙሳ ሆይ ለንኡሚነ ለክ ለአንተ በፍጹም አናምንም حتى نرى الله جهره አላህን በግልጽ እስከምናየው አንተ ያናገርከው ያየኸው እኛም ካላየነው ካላናገርነው በግልጽ እስከናየው አናምንልህም አሉት። فأخذتكم الصاعقة የመብረቅ ጩኸት ይዟችሁ ሁላችሁም ሞታችሁ። وأنتم تنظرون አሁንም የምትመለከቱ ሆናችሁ። ثم بعثناكم كذام كسكسناچو من بعد موتكم كموتاچو بهالا لعلكم تشكرون تامسغنو زندا الى الله الله يهولو نعمه الله وظللنا اهونم استاوسو يا طللنا مهوناچنن عليكم بنانت لاي بغوزاچو الغمام دمنان اطللنلاچو اند جانطلا اندي هوناچو كنادادو كبرهاو قاطلو የሚጠብቃችሁ የሆነ ዳመናን በእናንተ ላይ ማጥለላችንንም አስታውሱ። ወአንዘልና ደግሞ ማወረድንላችሁ ሚነ አለይኩም በእናንተ ላይ ከላይ አልመነ ወሰልዋ መንና ሰልዋን አወረድን። መን ማለት እንደ ነጭ ማር ያለ ነገር ነው። ሰልዋ ማለት ደግሞ የበራሪ ስጋ ነው። ምን ይባላል ይሄ ሲማኒ? ጅግራ፣ እንደ ጅግራ አይነት ያለ የበሰለ ስጋ ማለት ነው። ሊበላት ያስባትን አሞራ ይሏታል ጅግራ ይባላል። እና የዛ አይነትንም ስጋን ባወረድንላችሁ ጊዜ አስታውሱ። ሱብሃንአላህ፣ ምን አይነት እንክብካቤ ነው! ከላይ የወረደላቸው እንደ ነጭ ማር ያለንም እንደዚሁም ደግሞ ሰልዋን የበሰለ ስጋ። ኩሉ ታዳ ብሉ። ጅግራ በእንግሊዝኛ ምንድን ነው የሚባለው? ኳይል ነው። ኳይል የሆነ ስም አለው። ላ ፋውል አይደለም ጅግራ፣ ኳይል ነው የሚባለው። ኳይል እና ኩሉ ብሉ፣ ምን ጠይባት ማ ረዘቅናኩም፣ ከሰጠናችሁ ሲሳይ መልካም ሲሆን ብሉ አልናችሁ። ወማ ዘለሙና፣ ግን እነሱ አልበደኑንም። ወላኪን ካኑ አንፉሰሁም የዝሊሙን፣ ነገር ግን ነፍሶቻቸውን ይበድሉ ነበር። እኛን አልበደሉንም ይላል። እና ነፍሶቻቸውን በደሉ፣ እኛን አልበደሉንም። ወኢዝ ቁልና፣ አሁንም አስታውሱ በአስታውሱ ባለ ጊዜ ኡድኹሉ ግቡ፣ ሃዚሂ አልቀሪያ እቺን ከተማ ጀሩሳሌምንም ግቡ፣ ወደ ኢየሩሳሌምም ግቡ ባለ ጊዜ አስታውሱ። ፈኩሉ ብሉ ተመገቡ፣ ሚንሃ ከሷ ሐይቱ ሺእቱም ወደ ቤተ መቅደስ ስትገቡ በፈለጋችሁ ስፍራ በሰፊው ተመገቡ። ረገዳ በሰፊው ብሉ፣ ወድኹሉ አልባብ ቤቱንም ግቡ። ስትገቡ ግን ወደ ቤቱ ምን መሆን አለባችሁ? ሱጀዳ ሱጁድ ላይ ወርዳችሁ ሰጋጆች ሆናችሁ ለአላህ እየሰገዳችሁ እያመሰገናችሁ ማለት ነው። ደግሞም ወቁሉ በሉ ሒጠቱን፣ የእኛ ጥያቄያችን የኃጢአት ይቅርታ ነው። ስለዚህም ኃጢአታችንን ይቅር በለን። ነግፊር ለኩም ለእናንተ እንምራለን፣ ኸጣያኩም ኃጢአታችሁን ወሰነዚዱ ደግሞ እንጨምራለን፣ አልሙሕሲኒን ለመልካም ሰሪዎች እንጨምራለናል። ፈበደለ ግን እነሱ ቀየሩ፣ አለዚነ ዘለሙ እነዛ የበደሉ ሰዎች ቀውለን ንግግርን ቀየሩ። ገይረ አለዚ ቂለ ለሁም ለእነሱ ከተባሉት ውጪ ሀታ ሲገቡም አክሽንም ቀይረዋል። ኡስታዝ እንዳስተማሩን ቅድም እየተንፏቀቁ ገቡ። ንግግርንም ሒጠቱን የሚለውን ሒንጠቱን እያሉ ገቡ ከተባሉት ሌላ ፈአንዘልና አወረድን ይዛኔ አለ ለዚነ ዘለሙ በነዛ በበደሉት ላይ ሪጅዘን ሚነሰማ ከሰማይ የሆነ ቅጣትን አወረድንባቸው። ቢማ ካኑ የፍሱቁን የሚያምፁ የአላህን ትእዛዝ የሚተዉና ከፈቃዱ የሚወጡ በመሆናቸው ምክንያት ይላል ጌታችን አላህ። ወኢድ ስተስቃ ውሃንም በፈለገ ጊዜ አስታውሱ። ሙሳ ሊቀውሚሂ ለህዝቦቹ ውሃን በፈለገላቸው ጊዜ እዚህ አልቀራንም ፈቁልነ ድሪብ ቢዓሳከ አልሐጀረ ፈንፈጀረት ሚንሁ እትነተ ዐሽረተ ዐይና ቀድ ዐሊመ ኩሉ ኡናስ። ኦኬ ሙሳዳ በነሻጣ እየሄድኩ ነበር እና ይሄን ይመስላል ያው የነበረው ቆይታ ማለት ነው ተፍሲሩ። ሀቢባ አለሽ እህታችን? ሀቢባ ቢንት ማን ነው? ክርስቲያኖችን ለበዓላቸው እንኳን አደረሳችሁ ማለት ይቻላል። ረፍናችሁ ጊዜም አስታውስ ያን ጸጋ ምን አሊ ፍርአውነ ከፍርአን ሰራዊትና ከፍርአን ቤተሰቦች የሱሙነኩም ያቀምሷችሁ ነበረ ሱአል አዛብ የከፋውን ቅጣት የከፋ ቁጣት ደግሞ ዩዘቢሁነ አብናአኩም ወንዶቻችሁን ይገሉ ነበረ ያርዱ ነበረ ወየስተሕዩነ ኒሳአኩም ሴቶቻችሁን ደግሞ ይተዉ ነበረ ወፊ ዛሊኩም በዚህ ነገር ወይም እናንተን ባተረፍነው ነገር ላይ በላኡን ሚን ረቢኩም አዚም ከጌታችሁ የሆነ ትልቅ ጸጋ ነው ወይም ደግሞ ሱአል አዛብ ያቀመሳችሁ ሴት ልጆቻችሁን የተወንዶቻችሁን በማረጉ ደግሞ በላኡን وفي ذلكم بزينا جنده مدرجه بمهوناچو بلاؤن فتنا يلبث من ربكم عايزين فليتاچون تلك فتنا ولد واذا فرقنا بكم البحر بحرن بكفلن غزي استاوس فانجيناكم اترفناچو اداناچو واغرقنا آل فرعون فرعون الناس راويتون اسطمناچو وانتم تنظرون በአይነ ስጋችሁ እያያችሁ ይህንም አስታውሱ። ወኢድ ወዐድና በቀጠርንም ጊዜ አስታውስ። አርባኢነ ሌይለተን አርባ ቀን ثم اتخذتم الإجلة ከዛም ወይፈኑን ያዛችሁ አምላክ አደርጋችሁ ያዛችሁ ሚን ባዕድሂ ከቀጠረው በኋላ وانتم ظالمون ان انت بدلنيوچ مهوناچو على سمام يا جماعه عفونا عنكم كذام ثم عفونا عنكم كذام يقرالناچو من بعد ذلك كذي هلو حقيات بوالا لعلكم تشكرون ልታመሰግኑ ዘንዳ ወይፈኑን ወይም ጥጃውን ጥጃ ወይፈን አልኩት እንጂ ጥጃውን አምላክ አደርጋችሁ ወይም የጥጃውን ፎቶ ማለት ነው ቅርጹን አምላክ አደርጋችሁ ከያዛችሁ በኋላ ይቅርታ ተደረገላችሁ ልታመሰግኑ ዘንዳ ማለት ነው ወኢዝ አተይና በሰጠንም ጊዜ አስታውስ ሙሳን አልኪታበ والفرقان حقنا باطل فتنا ونتن يميلون كتاب بسطنا وغزي استاوس لعلكم تهتدون تمروا بالزندا وإذ آتينا وإذ قال موسى مبارك زي استاوس لقومه لهزبوتشو يا قوم هزبوتشي هوي إنكم إن أنتكو ظلمتم بدلاتشو أنفسكم ነፍሶቻችሁን በደላችሁ በትኻዲኩም አልኢጅላ እጃውን በመያዛችሁ ፈቱቡ ተመለሱ ኢላ ባሪኢኩም ወደ ጌታችሁ ፈቅቱሉ አንፉሰኩም ከዛም ነፍሳችሁን ግደሉ በአማኖች እንግዲህ ተመልሳችሁ ተጻጻችሁ በኋላ ለመገደል አላችሁን አቀርቡ ዛሊኩም ይህ ነገር خیرን ለኩም ለእናንተ خیر ነው ኢንደባሪኩም ጌታችሁ ዘንዳ فتاب عليكم السن تملاش ተመለሰላችሁ انه اسو الله هو التواب اسو ተመላሽ ነው الرحيم አዛኝ ነው ደመባሪያው واذ قلتم ባላችሁን ጊዜ አስታውሱ ሰባ ሽማግሌዎቹ ባላችሁ ጊዜ አስታውሱ ያ ሙሳ አንተ ሙሳ ሆይ ለንኡምን ለከ ለአንተ አናምንልህም አታንር አላህን እስከምናይ ድረስ ጀህረተን በግልጽ በአኸዘትኩም ሳኢቀቱ ጩኸቷም ያዘቻችሁ ወአንቱም ተንዙሩን እናንተ እያያችሁ ثم بعثناكم كذا قسقسناكم من بعد موتكم كموتاችሁ በኋላ لعلكم تشكرون كما سجنوا الزندا وظللنا عليكم الغمامة دامنا ونم باطلنا تشوغزي استاوسو وانزلنا عليكم المن مننم باوردن غزي ايجبت لنا يتبالو اسون والسلوى كاوافاتن ميبلاون سغا يوفن وين سغا باورد انجزي استاوس كلوا بلوا من الطيبات كتوطروا نغر بلوا ما رزقناكم كسطناكم سيساي وما ظلمونا البدلونم ولكن كانوا انفسهم نفسهم يظلمون سيبدلوا نبر وإذ قلنا ادخلوا بعلم جزي أستاوس ادخلوا جبوا هذه القرية يشين مندر فكلوا بلو منها كسوالا حيث شئتم اندفلقاتشو وادخلوا البار ضرون مقبو سجدا سجاد هناتشو وقولوا بلو حطة مهرتم إيالاتشو جبو نغفر لكم انمر لاتشوالن خطاياكم ወንጀል ወቻችሁ ወሰነጂዱ ሙህሲኒን በጎ ስራዎችን ደግሞ እንጨምርላችኋለን ተበደለ الذين እነኛ ቀየሩ ظلموا ተበደለ الذين እነኛ ቀየሩ ظلموا የበደሉት ቀውለን ቃልን ቀየሩ غير الذي قيل لهم كتبوا قال وجي ሌላ ቃልን ቀየሩ فانزلنا اوردن على على الذين بنن عليه ظلموا وبدلوا رجزا قطعة من السماء كسماء بما كانوا يفسقون سيامصوا بنبروت نغر لا قطعة ما وردنا باتشو جزاكم الله خير الجزاء انجلي